ወጣ ምን ትላላችሁ እናንተ? ምንም ነገር አላስታውስም ምንም ነገር አላውቅም ካለ ሐቂቀተን እስቲ አንሲፉኒ አንሲፉኒ ታውቃላችሁ? ምንድነው አንሲፉኒ ማለት? ያኒ ትንሽ በአንድ በኩል እውነትህ ነው በሉኝ። አንድ ሰው ሰባት ወር አንድ ሱራ ሲማር በመጨረሻ ታውቃላችሁ ያችን እንትኖ ያችን ጆክ የነገርኳችሁ ከአንድ አመት በፊት ያረ ስንት ጆክ ብላችሁ ልትይዙ ነው? እንግዲህ ብዙ ጆክ ነው የነገርኳችሁ፣ ግን ይህ ጆክ እኔ ራሴ በራሴ የወረደ ጆክ ነውና እስቲ ልድገምላችሁና እንደዛ ሰውየው እንዳትሆኑ እሺ። እንደዛ ሰውየው ከሆናችሁ በቃ ሐቂቀተን እንደሱ ናችሁ ማለት ነው። ልጁ በምጽዋ ከተማ ነው፣ እዛ አስተምር ነበርና ከተማሪዎቹ አንዱ ነው እሱ። አሁን በጣም በጣም ምን ልበላችሁ ናር የሆነ ልጅ ነው። ናር ናር ታውቃላችሁ፣ እሳት ነው ልጁ። ዘጠነኛ ክፍል ይማር ነበር እና ሴቶቹ መደብደብ ነው፣ ከልጆቹ መጣላት ነው፣ አልፎ ከዚህ ደግሞ ከአስተማሪዎቹ ነበር የሚጣላው። ከትምህርት ቤት ይወጣል፣ ሽፍታ ነው። በመንገድ ሴቶቹን ያመጣ ጥፊ መስጠት ነው። አምጪ ካራሜላ፣ አምጪ ማስቲካ እያለ በቃ አስቸገረ። ስንት ጊዜ አስተማሪዎቹ አባረሩት፣ ስንት ጊዜ አባትን አምጣ ብለው አባቱ አመጡ። ዳይሬክተሩ ራሱ ስንት ሪፖርት ጻፈለት። በቃ አባቱ በጣም ተቸገረ። በመጨረሻ ምን አለኝ፣ አንተ የእሱ አስተማሪ ስለሆንክ ትንሽ ይፈራሃል። እውነቱ ነው ደግሞ አሁን ጊዜ የተበላሸ እንጂ ወንድሞች፣ እኛ ተማሪዎች በነበርንበት ጊዜ አስተማሪ ሚዛኑ ነበረው፣ ሚዛን ነበረው። ወላሂ በጣም በጣም ይከበር ነበር። አስተማሪ አንቱ እንጂ አንታ ሳይባል ነው የወጣ ነው ከዛ እንትኑ። አስተማሪ ካንተ በእድሜ ቢበልጥም አስተማሪ ስለሆነ በከተማው የተከበረ ነገር። እኔ በጅማ ነበርኩ፣ በአሰብ አስተምር ያለሁ፣ በምጽዋ አስተማር ያለሁ፣ በሌላ ከተማዎች እና አንቱ ይባል ነበር። ሁለተኛ ወላሂ ወላሂ እኔ እመኑኝ፣ ተማሪዎች በነበርንበት ጊዜ ሻይ ቤት ገብተን የኔ አስተማሪ ሻይ ቤት መግባቴ ካወቀ ወዮልኝ፣ የሚያርደኝ የሚያጠፋኝ ይመስለን ነበር። አስተማሪው ቋ ብላ አታየውም፣ በጣም ክብር ነበረው። እና እስቲ ባክህ ትንሽ የዲን እንትን አድርገህ ብትቀጣልን እና የዲያን ብታስተምረው ትንሽ ልቡ ከተረከሰ ምናልባት አላህ ያውቃልና የዲን ነገር እስቲ ያስተምረው አለኝና ወደ ቤት የላከው። እሺ ብዬ እንግዲህ መጣ። ሁለት ሳምንት አስተማርኩት። ያስተማርኩት ስለ ብዙ አኽላቅ ነገር፣ ስለ ጠባይ፣ ስለ ዲሲፕሊን፣ ስለ ምን እግረ መንገዳችን ደግሞ ስለ አርካን አልእስላም አስተማርኩት። በየቀኑ ይመጣል፣ አንድ ሰዓት ተኩል ከኔ ጋር ይቀመጥና ስለ አርካን አልእስላም፣ ስለ ዲሲፕሊን፣ ስለ ነቢያችን ታሪክ፣ ስለ ሰሓባ ታሪክ ብዙ ነገር ካስተማርኩት በኋላ ከሁለት ሳምንት በኋላ ሶስት ቀን ሲቀረው ማለት ነው፣ ሁለት ሳምንት ሲጨርስ ሶስት ቀን ሲቀረው ረከስቱ ፊ አርካን አልእስላም በጣም አርካን አልእስላም ኸምሳ በዛ ጫና አድርጌ እሱ ብቻ አስተማርኩ ስለ አርካን አልእስላም። አሁን ሁለት ሳምንት ሲጨረስ እሺ እንግዲህ አሁን ፈተና ላርግልህ ነኝ። በፈተናው ካለፍክ አልኩት ለአባተ ነግራለሁ፣ ለዳይሬክተሩ ነግረዋለሁ፣ ለአስተማሪዎቹም ነግራችሁ እና ኮንግራቱሌሽን ይሉሃል፣ በጣም ብዙ ሽልማት ትቀበላለህ አልኩትና እሺ አለኝ። ፈተናው እንግዲህ ተመልከቱ፣ በጽሁፍ አይደለም ፈተናው በቃል ነው። አሁን እኮ ነው 3-4 ቀን ነው ያለፈው። አርካን አልእስላም አስተማርኩት። እሺ ምን አልኩት? ሳስተምረው ምን ነበር አርካን አልእስላም ማለት አልኩት፣ የእስልምና ምሰሶዎች ናቸው። በእነሱ ነው እስልምና የተቀመጠና ከነዚህ ምሰሶዎች አንድ ነገር ከጎደለ ቤቱ መፍረሱ አይቀርምና የእስልምና ምሰሶዎች 5 ናቸው ብዬ ነው ያስተማርኩት 3-4 ቀን። አሁን አንደኛው ጥያቄ አልኩትና አርካን አልእስላም ምን ማለት ነው አልኩት። ታውቃለህ ምን አለኝ? እስቲ ቆይ እንዴት ነው ምንድን ነው ያልከኝ እስተ መምህርዬ ግንድ ነው ያልከኝ ወላ እንጨት ነው ያልከኝ አለኝ አዎ እኔ አስተውሳለሁ እንጨት ነው መሰለኝ ያልከኝ ላላ ግንድ ነው መሰለኝ ግንድ ነው እንጨት ነው ይለኛል ዳርካን الاسلام እኮ ነው አንተ ግንድ ይብላህ አልኩት ምንድን ነው የምትለው አልኩት አዎ እንደዚህ አስተውሳለሁ ግንድ ነው እንጨት ነው ያልከኝ ይወላችሁ እንግዲህ يعني ሁሉ ሁለት ሳምንት ያስተማርኩት ግንድና እንጨት ሆኖ ቁጭ አለ ትምርቱ ምንድን ነው የምትለው አልኩት አዎ አምስት ግንዶች ነው እንጨት ነው ወላ ባላ ነው ወላ ምናምን ስትል ሰምቻለሁ ይለኛል ከዛ በኋላ قلت سبحان الله يهدي من يشاء ويضل من يشاء سبحانه وتعالى الاركان الاسلام ሁለት ሳምንት የተማረ ልጅ ግንድ ነው ካለኝ ወላ እንጨት ነው ካለኝ እንግዲህ ሰውየው ምን ልበልህና قلت لابيه لا حول ولا قوه الا بالله تسفات تقرط ግን ሰውየው ትንሽ እንትን አለው አልኩትና መለስኩት ማለት ነው ልጁ على كل حال እንደዚህ እንዳትሆኑ አሁን ሰባት ወር የተማራችሁት እስቲ እኔ ሆን የቁርአን ሙፈሲሮች ሆኖ አይደለም የምለው ወይም ደግሞ ተንትናችሁ በቃ ሁሉ በቃ መግለጽ ነው ላ እንደዚህ አይደለም እንደዚህ አይደላችሁምና እንደዚህ ለማለት አይቻለሁ ግን ከሰባት ወር የተማራችሁት አንድ ነጥብ እንኳን አታስተውሱ لازم عند فائده كلاس سواساچو ما بتام اني هواهون ብቻ ነበር የማስተምረው እስቲ እንጀምር እኔ አንዳንድ ምሳሌ ልሰጣችሁ ነኝ መጀመሪያ يقول سبحانه وتعالى يا ايها الناس اتقوا ربكم الذي خلقكم من نفس واحده وخلق منها زوجها وبث منهما رجالا كثيرا ونساء الله سبحانه وتعالى بزي انكت يا له بقى منم عينت استيات ما يغبابت نجر من عليه يا سولج كادم نو يتفطروا تمام ادم فطره كادم حواء نوطا كذا ستنا وند ይሁሉ በቢሊዮን የሚቆጠረው ከነሱ የወጡ ናቸው። ፋይዳው በዚህ ላይ ምንድነው ትልቁ ፋይዳ የምናገኘው? ትልቁ ፋይዳ ብዙ ፋይዳ አለው ግን ትልቁ ፋይዳ الانسان ليس كما يقول داروين የዳርዊን ፍልስፍና ዘንጆሮ ነበርን ከዛው ኋላ ቢራቢሮ ነበርን ከዛው ኋላ ትል ነበርን የሚለው ፍልስፍና ድሮ የምንማረው የነበረው አሁን በስብሶ حتى اوروباويان بسبست مرتبلو يطالوت يداروين فلسفنا يهن قران ياودقوال اسلامي هنا سو يداروين فلسفنا يعني مطفو نو بلو بزي ايا قتلال مندنو يدارو فلسفنا جنجورو نبرن تل نبرن بيرابيرو تلوطن منام كذا سو هونن الله سبحانه وتعالى من لال لا ان انت سووتش لال يا ايها الناس اتقوا ربكم الله انفروا الذي خلقكم من نفس واحدة آدم مالتنا وخلق منها زوجها كذا دمو مستو فطره وبث منهما رجالا كثيرا ونساء كنزي هولد دمو سيتم وندم فطره مالتنا سلازي عند اسلام هنا يعني هي داروين فلسفنا يم يستمر ما فهو كافر داروين فلسفنا يم يستمر حقيقة هو كافر يم يامنو راسو كافرنا يهن عند تلك فائدة كذي آيان ناقن يالن تقباب بارون دموش هلتن يا فائدة يقول سبحانه وتعالى فإن خفتم ألا تعدلوا فواحدة في سورة النساء ست كاقباه إن سوست آرات ماقبات كالشالك سنتا قبال له أندتا قبال له فإن خفتم ألا تعدلوا فواحدة من رواسر أند አስራንድ ጻፈ ሙብራሂም አስራንድ ያገባል ወይስ ይስማል ማለትሽ ነው እሺ እና فإن خفتم ألا تعدلوا فواحدة ከዚህ አያ ምን እንረዳለን አንዳንድ ዑለማዎች ምናሉ الأصل في الزواج التعدد አሉ سبحان الله العظيم መሰረቱ የማግባት መሰረት አንድ አይደለም አሉ ሁለት ሶስት አራት ነው ማግባት ያለብህ ግን ከዛ ቀጥሎ እንትን አፍራሽ መጣ አፍራሹ ምንድነው አዳላ የማታደርግ ከሆነ አንድ ትብቃ ስለዚህ መሰረቱ ዋናው ሁለት ሶስት ማግባት አለበት አንድ ሰው ያኒ ዋጅብ ነው ሳይሆን ሁለት ሶስት ማግባት ይችላል ካልቻለ ነው አንድ ብቻ የሚያገባው ስለዚህ الاصل እና ሁለት ሶስት ማግባት ነው ግን የማንችል ስለሆነ ባንድ ላይ መቆም አለብን ማን ነው የገባው ይሄ ነገር? ያኒ ለምሳሌ አንድ ማግባት ነው ብለው አንድ ሰው ድርቅ አይልም። በልብልአክስ የሱ አክስ ነው፣ የሱ ተቃራኝ ነው። አንድ ሰው የተፈቀደለት ሁለት ሶስት አራት ነው የተፈቀደለት፣ ካልቻለ ነው አንድ ብቻ የሚያገባ። እሺ ሶስተኛው ፋይዳ يقول سبحانه وتعالى ولأبويه لكل واحد منهما السدس مما ترك نعم سورة النساء ولأبويه لكل واحد منهما السدس مما ترك عند وندك موته بزو غنزب كتوي أباتنا الناتو يتوك أو نقر وند يسيت اتفنا ميوسدو ولكن الله سبحانه وتعالى بإذنتنا برهرهنتو أباتنا النات عند بالنا مستادلوم عند إهتنا وندم أدلوم أبرو يلفونا لجن لياسادقو أبرو يلفو سلوهنو عندهم سيتنا وبزو يلفاتنا الزهلاي وند كسيتوا يبلت أموسد يلبتم በጣም ትልቅ ህክማ ኮ ነው። በጣም በጣም ያአላህ አድል ኮ ነው ይሄ ነገር። እንዴት እናት በጦትዋ በኑ በመንዋ ጭምቅምቅ ብላ በማህፀንዋ በሆድዋ ስንት ነገር ደክማ ደካክማ ያሳደገችው ልጅ አሁን አባት መጥቶ ወንድ ነኝ ብሎ ከሷ እጥፍ ሊወስድ ለአለ አላህ ሱብሃነ ወተዓላ ያባት የምናት አንድ ነው አለ። هذا منتهى العدل بين المرأة والرجل. إيشي أراتني وفائدة. يقول سبحانه وتعالى وعاشروهن بالمعروف فإن كرهتموهن فعسى أن تكرهوا شيئا ويجعل الله فيه خيرا كثيرا إلى يعني آية أسرزت أننا ومالتنا ست كقبهت بهالا تروار قهيازات أتتشأكن بالقياتهن سستاماتهن إن ጥሩ አርገህ ያኒ በቃል ኪዳን ነው የወሰድካት ካባቷ ከናቷ ቃል ኪዳኑን አክብር አታዋርዳት አታስርባት ያኒ ምንም ነገር ካንተ የምታገኘው ጥሩ መሆን አለበት አለ። طيب አንዳንድ ነገር አለ መጣላው ከሷ ጋር ካልክ አላህ ምን አለ فعسى ان تكره شيئا ويجعل الله فيه خيرا كثيرا አንተ ነው የምትጣላው እንጂ አንዳንድ ጠባይ ባህሪያት አላት አንተ ነው የምትጠላው ግን ያ ነገር እኮ ላንተ ለህይወትህ በጣም ጥሩ ሊሆን ይችላል አንተ ምን ታውቃለህ ከዚህ ፋይዳ ያገኘነው ምንድነው ليس هناك امراه كامله ولا رجل كامل الله بገለጸው ሙሉ ወንድ የለም ሙሉ ሴት የለችም لابد يعني አንድ ሴት ስመጣ ባንዳንድ ነገር ወደሃት ባንዳንድ ነገር ልትጠላት ይችላል የጠላሃት ነገር ለወደድከው ነገር ስጠውና ባላንስ ይሆንልሃል እንጂ ሙሉ ሴት አገኛለሁ ማለት በጀና ነው የምታገኘው ጀና ሄድና እዛ ታገኛለህ ሙሉ ወንድ አገኛለሁ የምትይው ሴት ደማ እዚህ አታገኝም اذا فعسى ان تكره شيئا ويجعل الله فيه خيرا كثيرا يا اخي الله خلقكم ميلو انت متلاو مندنو بتام كبات طباينا تنكرا منامن يعني كبات سلهونش نش ويم هولو غزي كوستر يمثل سلهونش نش او ارى ين كطلحوما بليلا تقم كوالو ايه نجر عند سو ليلكفات كمتا ويم نفسوان فلغو اندزي بيا يقماطل اندزي بيل سوا كبات سلهونش اندام بسا نو يمثلو يمتاغنيو يعني لسلاسا سيت ادلهچم لانتا كو يتقم حالي عند 10 عامت بتسافر عند وند ليدفرات አይችልም ምክንያቱም ጠባይ ወራሱ ኮስተር ያለ ነው ከባድ ነች አለ ባልዋ ሌላ ሰው እንዲያነጋግራት አትፈልግም ራፍ ነገር ነው የምትመልስለት طيب ጥቅም አለው አንተ ብትጠላው ጥቅም አለው ልክ ነው ካንተ እንደዚህ መሆን የለባትም ላኪን አንዳንድ ነገር አለ አላህ ነው የሚናገረውና ጥቅም ያለው ነገር ሊሆን ይችላል አንተ የምትጠላው إلى الله سبحانه وتعالى إذن ملوس يتاقن يالله مالات زبتنا واندموش أم مستنياتكم وإن أردتم يقول سبحانه وتعالى آية رقم 20 21 وإن أردتم استبدال زوج مكان زوج وآتيتم إحداهن قنطارا عند سو مستن لمفتات كفلقي ما شاء الله يفتات كفلقي يميسفتا نقر كان لا يفتات فلا تأخذوا منه شيئا قن كستهات بزي أسر أمد يستهات ستوتا يستهات ورق يستهات من باكه عند نقر لا توسدبات عليه فلا تأخذوا منه شيئا أتأخذونه بهتانا وإثما مبينا يعني أنت يبستهن جنزب ورق شرق يستعات موسردكو بهتان نوالي بهتان مالت بتقام اسك أيام نقرنو بتقام الله ميت ألاو نقرنو وانجلنو أتو سربات الان كذابو هلا بتقام يتدنك أي نقرنا وكيف تأخذونه لما هونو انديت كانت تقا أسر أمت أسر أمس أمت يكويتشو انديت وستاله وقد أفضى بعضكم إلى بعض تنانتنا باندالغا هوناتشو هلتاتشو مراكو تاتشو أندان سولات لبساتشو للا سو يعني للا لباتوام لناتوام راكو توا لما سايت يماتتش لو سيت لان تكفتا يستاتشو أنتم عورهن كفتا يستهات كذب هالا تنيتاتشو اندقنا مستير لمستير يمتكففلو ينبراتشو عند أكال ينبراتشو أهون أنت ود حيوان تكير الله سلاك ورفك الناس اللي تقلهات اندزي وأخذنا كذب لاي دمو وأخذنا منكم ميثاقا قليضا ستوسدات دمو كالكيدان أرغانو السدكات من دنو كالكيدانو إمساكم بمعروف أو تسريح بإحسان بلهنا السدكات كودت كوات تروار قليزات قال ودت كوات دمو ترو ارغي لشنيات ين قال الله زند نو انت يمالكو او نكاحو ستاسر كون دموش اندزي كونو ميبالو زوجتك بنتي الى الاباتوا قبلتها لنفسي الى المشرع ادلم بايش على ان يكون امساك بمعروف او تسريح باحسان ان انت مقابات يعني كودت كاترو ارغي تيزات الله قال ودتك دمو لك اند وسدك ترو ارغت ملساتل يهنا فرسه انديت نو يسطحت خاتم يسطحت قما يسطحت منامن يمت لمن كزي من كزي من وسدو فائده مندنو من ياخذ من زوجته عند تطليقها ما اعطاها في حياته الزوجيه فهو لئيم نذل عند سو بالتبلو كسواغا بزو امتات قويتو صفاتات قام ماشامشي يسطاو شان سولامشي يا برد لبسو اسقمچو يا بيجش يالو قلبت امچو منامن يميلو هو نذلون نذل تاكلاچون ودق زقاج يهونو بتام بوحتان يهونو سونو دي اسلمنا انتن يلهو يا الله قال اي سمام ره الرهنا هيومانيتي نغير يلهو مي سويو مكنياتهم الله بوحتان هلو بوحتان تاكلاچو بوحتان مدنو يعني بتام انتن نو وكيف تأخذونه وقد أفضى بعضكم بعض يعني تأخذونه منه أتأخذونه بهتانا متفوس رانو الشيء سدستين يوتكم يقول سبحانه وتعالى وحلائل أبنائكم الذين من أصلابكم للتاقباتشو يماتتشل للتاقباتشو يماتتشل يماتتشل هذا اللهم للتاقباتشو يماتتشل سيتوش بس لمنا عنده لسوس أرات أمسنا لنا مش أرشا من عليه وحلائل أبنائكم يا لجوتشو مستوش طيب حلائل مالت لمست حلالي هنا شو مستو مالتناك أبنائكم يا لجه مست اندزي بلو بيكم ترونو يا لجه مست للتاقبات تشلن بلن زمن لالن لكن من علي الذين من أصلابكم لجه كجربه يوطى بسم الله كجربه يوطى ونتنيا لجه مهنا لبتنجي يزينا لجه مهن يلبتهم ابن الزنا ليس بابنك ولو احببته يزينا لجه بتودوهم بتام بتودوهم يانتلج ادلم اشي يهن كزين انت نلالن جن يهم هونو يهم هونو بزينا يولد كات لج سيت لج يعني للتاقبات تتشلم الشيء اوكي سبعتنيو يقول سبحانه وتعالى وان تجمعوا بين الاختين يعني ልታገባቸው ከተከለከሉት አንዱ ምን አለ ሁለት እህትማማቾች ባንድ ጋር ያንተ ሚስት ሊሆኑ አይችሉም። ተግባባን ወንድሞች? እኔ ሶፊያን ካገባሁ ፋጥማ እህትዋ ለማግባት ይችላለሁ። ግን የምችለው ምንድነው? ሶፊያ ሚስቴ ስትሞት ወይም ስፈታት ብቻ ነው እንጂ ከኔ ጋር ያለች እንደገና እህትዋ ፋጥማ ላገባት አልችልም። ፋይዳው ከዚህ ላይ ምንድነው ፋይዳው ብንል الدين لا يمشي بالعقل دين بعقل اهدم سيدنا عالم قالوا لو كان الدين بالعقل ديناتشن ويسلمنا دين بسو عقل بهد نبر عليه مسح الخف اعلاه ان اسفله اولى من اعلاه مسح الخف سنادر بوضوء اقراتشن كالسي ويشرب سنبس ياو ما بس ያለበት በአቅላችን በታች መሆን ነበረበት ምክንያቱም ታቹ ነው አፈር ምናምን እንትን የሚለው ስለዚህ መጽናት ያለበት በታቹ ነው አላህ ግን ለአለ በላዩ ላይ አብሱት አለ እንግዲህ በአቅላችን ከሆነ አይሆንም ዲናችን በአቅል አይሄድም አለ እዚህ ላይ ደግሞ በአቅል ብናየው ወንድሞች ان الرجل اذا اراد ان يعدد ለምሳሌ አንዲት ኑራ የምትባለው ሚስቴ ነች አይደለም አገባለሁ ውላታለሁ ረባካ አታግባ ጥሩላ አገባለሁ በየቁርጥ አድርገ መቶ በመቶ እንደማገባ ነገርኳት አሁን በአቅላችን ከሆነ ምን ነበር የሚሆነው ወንድሞች እንግዲህ የኔ ያንተ ባለቤት ሁለተኛ ሌላ ጠባያዋ ያልታወቀ የማንዘር መሆኑን ያልታወቀ ከኔ ጋር ጭቅጭቅ የምታረገው ከኔ ጋር ጠብ የምታረገው የኔ ጠላት የምትሆነው ከማምጣት የኔ እህት አለችና እሱ አግባት አቅላችን እንደዚህ ነው ባለ ወንድሞች እስቲ በሉ እስቲ ፍረዱ እነቴ ነው በነገራችን እየተሰማሁ ነኝ ወይስ በሌላ ኮከብ ነው ያለሁ እሺ እና እስቲ አቅላችን አሰሩ አሁን እንግዲህ በትግርኛ አንድ ምሳሌ አለ ምብላዕ ምብላዑ ዝበዓድና ይብላዓዮ ይላሉ ያኔ አንድ እኮ ነው ምን አደረጋሉ የድሮ ሞኝነት እኮ በጣም ያስቃል አንዱ አህያ እንትን ይዞ ከአገር ወደ አገር ይሄድ ነበር አሁን በመንገድ አህያው ሞተ አህያው ሲሞት እንግዲህ ገና ወደ አገሩ ስንት ሙምኪን ብዙ ኪሎ ሜትር ይቀረዋል አሁን አህያው በሌላ መንደር ነው የሞተው ሰውየው ግራ ያዘው እንዴት አሁን አህያው እዚህ ብተው የሱ ሬሳ እዚህ ብተው የዚህ አገር ጅቦች ይበሉታል አሉ አለ እና የአገር ፍቅር ነው እንግዲህ እሱ ያለው የአገር ፍቅር ተሰምቶት ነው እንዴ መብላቱማ የአገራችን ጅቦት አይበሉትም እንዲ አለና አህያውን ተሸክሞ ወደ አገሩ ሄዳሉ ይገባቸዋል አንድሞች እና ተሸክሞት ለምንድን ነው ቢሉት እንዴ አህያ እኮ ነው የሞተውና አህያ እኮ የእገሌ አገር እኮ ነው ለምን እዚህ ያሉ ጅቦች ይበሉታል አለና ሄዶ እና መብላዕ መብሉዑ መብላቱ የማይቀር የአገራችን ጅቦት ይብሉት ብሎ ተሰክሞ ሄደ ይባላል አሁን ደግሞ ያኔ ማግባት የማይቀር ወንድሜ እህቴ ለምን አታገባም አብረን የተጫወትን እህቴ ነች ታዝነ በእኔ እዝነት አላት እኔም በእሷ እዝነት አለኝና ሁለታችን እንስማማለን ይህ ነበር በአቅል የምንቀበለው ሌላ ዝም ብላ አንድ ተኩሪን መጣች አንድ ሌላ ዘር መጣችና የምትገርፈኝ ወይም ደሞ የምትሰድበኝ لا አልፈልግም ይሄ ነበር አቅል የሚቀበለው لكن الله من عليه وان تجمعوا بين الاختين هولت اهتماماشوش باندጋ ባንድ ወንድ ስር ሊሆኑ አይችሉ አንዷ መፍታት አለበት ወይም ሞት አለበት بس الله حكيم عليم في حكمته نعم ምክንያቱም الارحم በጣም የምታዝንላት እህትዋ ነበረች ላኪን አይሆንም እሺ ስምንተኛው ጥቅም ስምንተኛው ነገር يقول سبحانه وتعالى نعم العمة ወንድሞች እየሰማችሁ ነው العمة የአባትህ እህት አጎት ነች የሚባለው እሺ ወይም የናትህ እህት አክስት ነች አይደለም ስንገሩኝ አክስት የናትህ እህት ነች የአባትህ እህትሽ ምን ትላለች ምንት አክስት ሁለቱም አክስት ናቸው እሺ አክስት እናት ነች العمة والخالة يا باته اهتنا يا ناته اهت عند باتنا عند الناث نتش متكوترو هي الام. ولذلك من على الله سبحانه وتعالى لا يجمع بين المرأة وعمتها. نبياتش منالو لا يجمع بين المرأة وعمتها ولا بين المرأة وخالتها. بديناتشن بحديث صحيح نبياتش منالو عند سو عند ثلج كاقبا هلتنيا لما قبات أكسوا لما قبات هيتشلم ويم يباتوا يباتوا اهت ويم ينتوا اهت لما قبات هيتشلم لمن أكستوا عند النات نوم تكوتر له يهنا قردمو بچنقلات عشان الناس قباو أكستي تنانتنا بيار له أكستي النات ينش باتول دنيو إشي زيتنا نيو ممكن تطأ من لا زوجة أو من يطأها رجل آخر بديناتشن كوي أهون لنقراتشن لا تدرنا قطو بچا أنت اندمسته كسواغا أدره جماع يا درك يا متولد اللات يا متزمد اللات ست أنت ساتفتات ليلة سو كسوات نيتو جماع يا درك لولد اللات يتشلال يهيني وات الله شوار واندموش لدقمو إشي عندي تمان نبل سمو شكو يتأفانيو بزو سمو شارلو مان نبل سم ريحانا همو ريحانا اللي شارلم ريحانا النبل ريحانا أقبه واتيني ويمدمو يعني كني قاتتني اللج يعني جماعة تارق اللج انديهم عند رجو اللدج اللي أبو أني سمت أنا إني سالفتاة اندزيه يمت أنا كسوا جماعة درقو يولد اللاتال يهنا قر حلال ميهون ببتوني تابس لمنا الليلال سمتاتشو تاكار لاتشو اندموش استمان نو يملسو سمتاتشو تاكار لاتش اندزي اللي اللم اوكي سلامة زنبلا باستياي تاهت تنقرين بقرآن اتشنا اللوي اني ميسته بيتشاد اللي ميالكوت اني عندي تسيتا اللي شريحانا يمتبالو كسوا قنيت لمارق الله حلال بلو ينال نا كسوا عند امت كنيتا كمتاتش عند اللي جولد اللي جنا اني كاني سال ليات ويسال تقلقات وكاني قاسات اللي ابو اني سمت انا سودمو كسا يولدال يه شرع نو حلال نو يبالال اندازي بس المناتشنا اللي ايشي سلامة من لمارتني فلكو مايك فري السلام عليكم ورحمة الله وبركاته. أستاذ لسلامة الدرسات ونبرنا أنا لموكرو عندك اللي هون عايشلم لمن مسلوات هم بساطة اكزامبل مسارات كذا كليلنيا وقادنيا والدالش لمالك عرات مسكر يسفل لقال يعني عند موس كامل كاما درس مانم سولي عمطا عايشلم مكنياتهم عند زاهونا وانتن قنينا لما رقاتهم ምንም መረጃ አይኖርም ስለዚህ ይሄ ነገር በጣም አስቸጋሪ ነገር ስለሆነ እና ከጓደኛው ወልዳለችን ለማለት ያስቸግራል በጣም ችግር የሆነ ነገር ነውና አላህ አለም አይ ኑርጀና ኑርጀና የትሄድሽ እኔ በአንድ ኮከብ ያለው አንቺ በሌላ ፕላኔት ሄደሻል አራት ምስክር ቢያመጣስ ሐላል ይሆናል አራት ምስክር ካመጣ ሐላል ይሆናል አንቺ የፈለግሽው ለማለት يعني أرات مسكر كلامتا يجلدال بل لا هيدا شال إني ألكوت من دنو عند سو በህግ ሳያገባትም ቢሆን በሸርዕ ሳያገባት ቢሆን ከሷ ጋር አንድ አመት ሁለት አመት ተቀምጦ ግንኙነት ያደረጉ ሊወልድላት ይችላል። ከዛ ቀጥሎ ገና እሱ ሳይፈታት ሌላ መጣና እሱ ደግሞ ከሷ ተኝቶ ሊወልድላት ይችላል። በዚህ ነገር እስልምና በእስልምና አለ ወይ? አለ የለም በሉ ወደ ሌላ ያትሄዱ። አለ ካላችሁ ማስረጃ አላችኋለሁ፣ የለም ካላችሁ ደግሞ በቃ አለቀ። አለ የለም ማይክ ፍሪ። አሰላሙ አለይኩም። የለም ነው ምለው እንደዚህ። ኦኬ ያው ልቀጥለው ፈልጌ ሰላም አለይኩም። ይሰማል? ይሰማል አይደለም? ኢንሻአላህ ኡስታዝ እኔ ልሞክረው። ምናልባት ሊኖር የሚችለው ባሪያ ከሆነች እና ያው ባሪያ ሆና ባል ካላገባት ማለት ነው፣ ሌላ ሰው አግብቶ ልትወልድ ትችላለች። አላሁ አለም። ጥሩ መልስ ነበር፣ ግን አንድ ቃል አስገብተህ እኮ አበላሸኸው። ባሪያ ከሆነች አንድ ሰው አግብታ ልትኖር ትችላለች። ልታርማት ትችላለህ? ልታርማት ትችላለህ? ስህተት አርማት እስቲ ከቻልክ። ማይክ ፍሪ። ሰላም አለይኩም። ኢንሻአላህ ሁለተኛ ሰው ባሪያ አድርጎ ከወሰዳት ምናልባት ስታስ። ሰላም አለይኩም። እሺ ስህተቱ ካገባት በሚለው ቃል ነው። አስተያየት አለ ባሪያ አድርጎ ካገባት የሚለው ቃል እዛ ነው ያለው ስህተቱ። ልታርሞ ትችላለህ? ማይክ ፍሪ። አዎ ባሪያው ከሆነች ያው ማግባት የለበትም፣ ማግባቱ ግዴታ አይደለም። ስለዚህ ይችላል ማለት ነው። ኢንሻአላህ ፍሪዝ አድርጓል አንዴ ያውጡት። እሺ ሰሉ አለ ነቢ። ለምን በመጀመሪያ እንደዚህ አትልም? አዞርከን እኮ ትሄዳለህ፣ እመጣለሁ፣ እመጣለሁ፣ ትሄዳለህ። ያው ነው መልሱ። ባሪያ ያንተ ባሪያ ምርኮኛ ከሆነች በጦርነት የማረካት ልጅ ከሆነች ወይም ተማርካ ያንተ ፋንታ ሆና የተሰጠች ኒካህም አያስፈልግም፣ አቅድም አያስፈልግም፣ ዘዋጅም አያስፈልግም። ኑርጀና እጅሽ አውርጅ። እሺ ያስፈልግም የኔ ነች ኸላስ። ሱብሃንአላህ እንደዚህ ቢበዛልን እኮ ሴቶቻችን ሲያለቅሱ ያድሩ ነበር ሌሊቱን በሙሉ። አይደለም እንዴ? አለኮ አለኮ ህጉ አልተደመሰሰም እስከ ዮም አልቂያማ አለ። ግን የት አለ ጂሃዱ? ጂሃድ ፊ ሰቢልላህ ቢኖር ኖሮ የማዓስከረ ልኩፍርና ማዓስከረ ልኢማን ሁለቱም ጦርነት አድርጎ የተማረኩ ሴቶች ቆንጆ ቆንጆ እኔ ለምሳሌ አምስት ልጆች ከማረኩ ወይም ተማርኮ ሴቶቹ ወደ እኔ ሲበትኑት ያኒ ተውዚዕ ሲያደርጉ አምስት ልጆች ሴቶች ከደረሱኝ አምስቱ ኸላስ የኔ ናቸው። አለምንም ኒካህ አለምንም ነገር ያኒ እንትን ግንኙነት ላደርግ ይችላለሁ። ስለዚህ አለማግባት። ሌላ ደግሞ አቡ አኒስ ደግሞ የኔ ከኔ ጋር የነበረችው ባሪያ ከኔ ጋር አንድ አመት ያደረች ልጅ የወለደችልኝ ልትሆን ትችላለች። አቡ አኒስ እንደገና እሷ አለ እኔ ሳልፈታት እንትን ሊያደርግ ይችላል። እንዴት? ከተማረከች ጦር ተነስቶ ከተማረከችና ባሪያ ሆና ወደ ሌላ አገር ከሄደች እሱ ደግሞ እንደገና ያኒ ከእሷ ጋር እና ሹፉ አያው ከየት ነው የተወሰደው? አያው ላንብላችሁ። የቁል ስብሓነ ተዓላ ወልሙሕሰናቱ ሚነ ኒሳ ያኒ ሙሕሰናት ማለት እነዚህ ሑር የሆኑ ሴቶች ያገቡ ማለት ነው። ኢላ ማ መለከት አይማኑኩም ባሪያ ማለት ነች። እና ሚስትህ ወይም ደግሞ ባሪያህ كتاب الله عليكم ايه فرضنا كزي لاي ودا قني ودا غرا انداتلو جمع لمارج يمتتشلو ويم مستهنچ ويم باريانچ يعني امتا يطؤها سيدها عندت باريا جيتاوا ويم دمو بالبيتو انتنو يعني اغزات ويم يمركات ليغنانيات يتشلال فاذا وقعت في الغنيمه طورمتو ليلا طورمتو طورمتو كتا كهده بهالا لجتوا تماركا ود الاجر كهده يطؤها سيدها ليلا دمو يمركات نكحو مفرسم اسفلغم طلاق سطعني مالتم اسفلغم تماركتش ود ليلا هيدش سوام السوم ليا غبا انتنو ليا غبا تنل ازي لا ما غبات ادلم بارياس لهونش الجديد كما شاء لكن بعد الاستبراء يا هولتنيا وغن يميغنانيات سوست طهارا بهودوا من داله كتاوقا بحالا نو تغبابانو اندوبچ لمثاله ريحانا انبل اني طورنت كهدنا لني درسچ يني فانتانچنا كنيغا هولت امت قويچ ني جماعه درقالو من اندر اندمستينچ اهون طلات متانا طلات مالتي يعني طورنت تدرجنا كذا بحالا ماركو وسدوت ويم رسوار ريحانا بغبيا هيد كنا شتكوت شتكوات يا يغزات سو ويم يماركات سو اني اطلقلني لمالتم اسفلغم مكنياتو اصل مستي ادلچم الله حللني نغرنچ سو دومو كسواغا تنتو ليولدلات ايتشلال مالتنو والمحصنات من النساء الا ما ملكت ايمانكم سوره النساء يقولاچو سنت نغر يال انتن يالگباچو نغر الله ايشي اسرنياو ولي امر عند سيت ستاغبا نكحو ستاسر ولي امر فرض نو سنة نو بلنا الوندموج قديتا نو ولي أمر ويستدهنا نو سنة نو فرض نو عدلب نعم اندياو نبياتشن بچوه بلنو يتناقرو عاندت سيت على ولي أمر يا قباتش زينا نو زينا نو زينا نو سوستك زينا يالوت نبياتشن إذن ولي أمر قديتا نو بل هو ركن من أركان النكاح عند يهتكم يازولين يهتكم هلتنيا بفكر ينوراتشو سوچ قدنياي وداجيه تبلاتشو بابلاتشو نكاح سايتاسر عبراتشو يمتتنيو نبراتشو النزيح هلتهم بتعم بتعم اسكفيناتشو على ولي امر ما قباتنا قدنيا ينبرتش بقدنينات يتاوكات بزينا يمتنورو ينبرو ما قباتو بتعم بتعم كبد وانجل نو قالوا يقول سبحانه وتعالى فانكحوهن باذن اهلهن من يسملك تالي يم يسملك تولي امر نو بابات وافقاد كللم بايات وافقاد كللم باغوت وافقاد كللم بلجو وافقاد كللم بوندمو شقيق كللم دمو بوندمو كبات وا بنزي فقاد اغبواچو عليه اذا ولي امر فرض مهانو الله تزازي ستنو يقول فانكحوهن بإذن أهلهن إيه عندنو وآتوهن أجورهن مهر دمو عند تلك مسسنو انقدي كمسسو تشوه لتم تتأكسو الزي ولي أمرنا مهر وآتوهن أجورهن كفلاتشو بالمعروف كذا قتلو من علي محصنات يعني بصدات يتاوكتش ወደ ዚና የማትሄድ ምንም አይነት ሰው ያልነካት ካላገባች ድንግል የሆነችው አግብታ ከፈታች ደሞ ማንም ሰው ያልነካት እሷን አግቡ ይላል غير مسافحات بزيناي አልታወቀች ولا متخذات اخدان በጓደኝነት ያልተዋወቀት እንዴት ንጹህ ነው ይነገር والله ጽድት ያለ ጋብቻ ኮን የሚፈልግልህ الله سبحانه وتعالى جن انت تچمالقه تچمالقه تچمالقه ياو مندنو يالو عند كن وندماچن چامن گمو هاسفلگم على كل حال بزيح اينت يتاوقچ بزينا بغوادنينت منامن يقششش سو اتاغبا يلال الله سبحانه وتعالى سلازي فانكحوهن باذن اهلهن واتوهن اجورهن بالمعروف محصنات يعني نصوه يهونو غير مسافحات بزينا يلتوكو ولا متخذات أخدان ويمدمو أنت بقودن ينتك السواقة يلتوكو إشي أسران دينيو صوست بيشاك أمرنا الدولة لنا تسد أتشوالو آيات إيامة تاتشو فإيدا وانت نقرني الله تشو أسران دينيو يقول سبحانه وتعالى إن تجتنبوا كبائر ما تنهون عنه نكفر عنكم سيئاتكم وندخلكم مدخلا كريما إن تجتنبوا كبائر ما تنهون تلالك وانجلوك كذا كراك تنانش وانجلوك متارقاتشو الله لغفر له نويلان سبحان الله العظيم نزيل لما ميبالالو لما مالت مثال الاستاتشو بتشات تنش وانجلنو بله يعني الجندات تسقبازا لما سالي كسيت قازينا مارق تلك وانجلنو هل لم؟ إشي لكن بشهوة ما يتوى وانجلنو قن اندزينا يهونم اندزي هارقا في توان ما يت وانجلنو قن اندزينا أدلم سلزي تنش زنبي بارال زينا حد دالو حد مالت يالا قبا زينا يدرقي متو كرماجي كرم مجال بزا بيموتم يموت عندان سوش يموتو قالو يما يتشلو سبا علنقا سيقرفو بسبا دنياو يموتو قالو نا كذبو هلا متو يقرف المالتنو اقبتو يفتاو يميا قبا سو زينا كادرقاقين مريتي قفر لتال قماش نفسه اسقبه بدون جارجس كم يموت درس تمتوا الله مالتنا إن الزية تبالو خمر حرامنو زينة حرامنو قمار حرامنو ريبة حرامنو قبو حرامنو سو مقدل حرامنو سحر حرامنو إن الزية تلالك ناتشو كن الزية تلالك نقولك كرا كيلا لله سبحانه وتعالى نكفر عنه سيئاته نكفر عنكم سيئاتكم تنانش الله دلهم تنانش هونو زنبوش إن غفرا لن وندخلكم مدخلا كريما كذا وهلاتنا نش ذنبوش غفرو الله برحمته يسقب هلالي سلزي من دنو يتردارو كذي تلالك وانجرو شراك إن الله بكرمو تنانشو يغفر لهال إشي أسران دنياو ويم أسران دنياو طاعة الله وطاعة الرسول صلى الله عليه وسلم بدون تعليق واجب بدون شرط يا الله هقنا دنب يا الله تأزاز مسمات واجب نو شرط ميلو الله اندزي هارقا له تارقا له ينكل كلنا ولا كل كلنا خلاص يا نبيات شنم اندزيه نو يا نبيات شنم يا الززو التأزاز على منم كان ما هنا منم نقر انتنا يسفر لقم يكون اسفر لقم نبيه صلى الله عليه وسلم اندزيه هرقالو تارقاله يسونا نوالو تارقاله تشك تشك فلسفنا نترك اسفر لقم يهن تكالكالالو لك يا الله انا يا نبيه شن هق عندنو ليونت يلاتشو ولكن يا أمراء النا يا علماء وتشو ويمي أجر مري وتشو النا أئمة يهونو جن لكن دزهنا وجن لينته الله تشو لينته من دنو الله حرام يالو حرامنو الله واجب يالو واجبنو الله يهن ترونو يالو ترونو إشي نبيات جن لكن دزه لكن عنده عالم ويم عنده إمام ويم عنده أجر مري متو عندنا أجر بله الله انسك تكتل درس تكتل والله نبيون انسك تكتل درس تكتل والله كمسمر وطاك على جن انكتلو نبياتين جن كمسمر وطا بيلو انكتلاچو علن من يملسال نبياتين صلى الله عليه وسلم كمسمر وطا بيلو انكتلاچو علن اسكي كومن سنس يالو هين مايك اوتتو سيناجر عالمو إمامو ياغرو مري تنش كسنة وطابل ويم كانتنو كممريا وطابل انكتلو نبياتي صلى الله عليه وسلم تنش كمسمر وطابلو انكتلاتشو اللن مايك فري السلام عليكم ورحمة الله وبركاته انكتلاتشو እሺ ሌሎች ምን እንዴ ምን ነካችሁ ወንድሞች እንግዲህ አቂዳ አቹ በጣም በጣም ያጥራል حقيقه እነቴ ነው በቁጣ አይደለም የምናገረው የናንተ ኢማን የናንተ አቂዳ ያጥራል እንዴት የምናትመልሱ የህፃን ጥያቄ እኮ ነው አንድ ዓለም አንድ ያገር መሪ አንድ ኢማም ከተሳሳተ መስመሩን ቶቶ ከሄደ አንከተለው طيب ነቢያችንስ ትንሽ ከመስመሩ ከወጡ እንከተላቸዋለን ይሄ ነው ጥያቄው ኑርጀና ኖ ሌሎቹ እድል ስጪ ኦኬ ሰላም አለይኩም ይሰማል سبحان الله الرسول صلى الله عليه وسلم باستمروا كل نجر يصدوا ساتشوا اشهد ان لا اله الا الله بلاو لما يدرغوتن كله لنادرك قال جبتن اوكي مايك فري ذن السلام عليكم استاذ ياو معلش ارسو بمفلغو تاعك ادلم قدتا منمسو ياو رسولاتن صلى الله عليه وسلم ياو كمسمرو ما يوطو عقلاتن نو يوطا ميمثلنا الرسول صلى الله عليه وسلم كما سمروا ما يوطوا ايانا ناقلاتشن نو ميمسلن سلازي رسولن نكتلالن اشي ادمينوچ ادمينوچ باكاچو انتنن حغو تاقالاچو اتاقوم عند الشيخ نو نو نو نو سيصف قط تاوردوت سويو مكنياتوم هولتنيا يملسه نو 90 سو اجو ياوطا اسو هولتنيا غزي ياوطا نو يكركل مهون تاقالاچو نو كصافه شيخو قط تاوردوت بقاي سلازي لمن اني والله اهون قاي እንዴት እንደሚወረድ በቃ የሚያስተምረኝ ሰው ባጣ ሆንጂ እኔ ነው ማወርደው ቀጣው አወርደዋለሁ ስለዚህ መድገማይ አይ አይ እንትኑ ያኔ አይፈቀድም ለሌሎቹ እድልን ስጥ ይሄጋችን ነው በሩሙ ኦኬ መልሰውታል ኢንሻአላ ያናስ ያናስ ነቢያችን ከመስመሩ ወጣ ቢሉ ማን ነው የሚያስወጣቸው እሳቸው አይደለም ህጉ የሚመሰረቱት እንዴት ነቢያችን ከመስመሩ ይወጣሉ የነቢያችን ላይ አላህ ተዕዛዝ አንድ ነው ይያልን እንዴት ከመስመር ይወጣሉ ነቢያችን ሰለላሁ ዐለይሂ ወሰለም በል በልአክስ የነቢያችን መስመር ትቶ ይወጣ ነው የሚባለው እንጂ ነቢያችን መወሻራ ሸርዑ የሚያስቀምጡት ሳቸው እኮ ናቸው እና ነቢያችን ሰለላሁ ዐለይሂ ወሰለም አንከተለው ማለቱ በጣም ድክመት ነው እንደዚህ አይባልም ነቢያችን አይሳሳቱም ነቢያችን ያልሆነ ነገር አይሉም ነቢያችን ሰለላሁ ዐለይሂ ወሰለም ሸርዕ ናቸው ህግ የሚያወጡ እነሳቸው ናቸው የሳቸው ነገርና የአላህ ነገር አንድ ነው ነቢያችን የሚሳሳቱ ከሆነ አላህ ይሳሳታል ማለት ነው ናም ስለዚህ የነቢያችን እንደ ኢማሞችና እንደ ዑለማዎቹ አይደለም ከዛ ጋር አናያይዘው እሺ ንቀጥል እስቲ اذا طاعت الله وطاعت الرسول صلى الله عليه وسلم አንድ ነው የኢማሞችና የዑለማዎችና የአገር መሪዎች ግን እስላሞች ቢሆኑ ወይ መሪ ቢሆንም አላህ እስከተከተሉ እንከተላቸዋለን ትንሽ ፈንተት ብለው እንትን ከሄዱ ግን አንከተላቸውም تمام ከየት መጣ ይሄ ነገር ከአያው ራሱ የቁ ስብሃነ ተዓላ ያ አይሁ الذين امنوا اطيعوا الله and واطيعوا الرسول اللهن تعززو نبيون تعززو ايه عندنو اهون قتلو واطيعوا اولو الامر منكم على لم واولو الامر منكم بتشاله لمن لان اولو الامر مالت اماموچ مريوچ حكاموچ سلطانوچ ناتشو انزي يعني اقرو مري اقرو عالمي اقرو مفتي مالتنو انزيه قن واطيعوا اولو الامر على لم الله سبحانه وتعالى اطيعوا الله واطيعوا الرسول اطيعوا ملو لان الله نال الرسول سيست واولي الامر منكم يعني الله رسول كتكتلوا ائماتنا مريوچاچوم تكتلوا مالتنو اشي 12ኛው من يلال يقول سبحانه وتعالى ان الذين كفروا باي تقلل اياوچو كوچ ادلون كسوره النساء نو ان الذين كفروا باياتنا سوف نصليهم نارا كلما نضجت جلودهم بدلناهم جلودا غيرها ليذوقوا العذاب يا جهنم سو اسات وسط جبتو سيققل سي سي سيقطر ذا يميقيرو الله سبحانه وتعالى من ديت شاي نو الله سبحانه وتعالى كسونت يميقيرو قداو بتشا نو عليه انديت سونتهم كما ما يموتال እኛና ቀለም በጀሃነም ሞት እንደሌለ ሞት የለም لا يموت فيها ولا يحيى አላለም الله عند سوق جهنم كገባ ጥሩ ህይወት የለም ሞትም የለም አለ الله طيب عند سوق እሳት ውስጥ ካስገባ within 1 second ይሟሟል አይደለም እንዴ እሳቱ ሲያቃጥለው ወደ ውሃ ይቀየራል የጀሃነም ሰዎች ግን ቆዳቸው ነው የሚቀያየረው كلما نضجت جلودهم بدلناهم جلودا غيرها قوداتشو بنقراتشن لاي يجهنب سو قوداو سنتنو وفرتو سبات كند نوالو يا ساتر يا رب سبات كند وفرتو كونو قوداو اهون ينيا قودا سنتنو وفرتو وندمج وان سنتي تو سنتس ممكن وان انش قوداو وان انش ممكن يهونال ايهونم يجهنب سو قن سبات بإجاتشن بتككلو بتلك سو سبات كندنو وفرتو السو وداونو بأساس سيكاتل يموال كزايك ايرو الله سبحانه وتعالى عدس قودا يسيطوال اندقنا يموال عدس قودا يسيطوال لزل ألم دزي بلو ينورا لمن قوداو بچاهي قاتل علالي ليذوق العذاب تكتاتلو يعذاب مكرانا چنك اندياغن كموتما موت عرفتنو لا اي موتم ቆዳው ይቀያየረ እና ምን አሉ ዑለማዎቹ ዋናው የሰውነታችን የህመም ተቀባይ ቆዳ ነው አሉ። እኔ አንድ ዶክተር ጠይቄያለሁ ይሄ ነገር ወነት ነው አለ። ለምሳሌ አለ እሳት ስትቃጠል ቆዳ ሲቃጠል በጣም ያማሃል ወደ ስጋው ሲሄድ እሳት ግን እንደ ቆዳው ህመም የለውም አሉ። ይገባቸዋል ወንድሞች? ለምሳሌ እኔ በቢላው አርጌ እጅህን እንደዚህ አርገ ልቆርጠው ብዬ ባርደው በጣም ያማሃል ምክንያቱም ቆዳው ነው የፔን ተቀባይ ቆዳው ነው አሉ። ከዛ ወደ ውስጥ ሲገባ ያማሃል ግን እንደ ቆዳ አይደለም አሉ። ይሄን አያ ከዚህ ነው ያወጡት ይሄ ነገር كلما نضجت نضجت بالت በቃ ቆዳው ብስል ብሎ በቃ ወደ ቋንጣ ሲቀየር جلودهم بدلناهم جلودا غيرها الى طيب تلقوا فائده وانو يفين تقباي قودا نو ሁለተኛ ነገር የጀሃነብ ሰው ደሞ ቆዳው ሲቀያየር ነው የሚኖረው ይላል 13ኛው يقول سبحانه وتعالى نعم من حكم عليه بحكم الله ثم لم يرضى عند سو يا الله فرد تسطوت بفرد بيت هدو يهن ويم بعالم يهن ويم دمو ሁለት ሰዎች ተጣሉنا شيخوش متو بقرآننا بسونا لأستراقواتشو سيلو إني عالفلقم وين بالناميست بالناميست تتقالونا كذا ودك قاد بيت هيدو قاديو عند فرد ستة بقرآن بسونا لجتوا عالفلقم يقرآن فرد عالفلقم ودمن قست بيتنم هيد بلا فتح بهرنو يمنا منا منو يمن قست انت فردنو مفلقو بلا إذا هيدا فردوا كتكبلتشو يعني كسلمنا مياسوت أتال ويم توبا بي بلال يقول سبحانه وتعالى فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما. وأنه نقروا فلا وربك بكبريهن إلى الله سبحانه وتعالى لا يؤمنون إيمان اللوم يا الله إن شرعته ولا فرد بيت من هدو شيء ولت بتشيك أرالو أسرارة يوم من إلال محبة النبي صلى الله عليه وسلم وحده لا يدخلك الجنة يا نبياتشن مودد يا نبياتشن فكر جنة أياس قبهم نبياتشن صلى الله عليه وسلم كباته كناته بلاي بل كنفسه بلاي كالجوتشو بلاي بتودات جو يهن مودد بتشا جنة أياس قبهم انديت يمرك أنكو نبيو نبيو نبيو يالكود بيامتهو ليلتهم بمرو بقى بجعتنا بدبي بمولد بمنزوما سنشفر أدران على كسن انباتشن لكن دو غرف وطان ديت اندازي جنة أياس قبان تلنيال لهي لنيال أياس قبام جي انديهم جهنم نمي أياس قبه نبياتشن وده جنة قبال لهو ليلة نقر كليل لو مالتنو من منور اللبت لابد أن تتبع النبي صلى الله عليه وسلم نبياتشن صلى الله عليه وسلم مودد بيتشا فإذا بيسنو من منقر اللوم كالتكتا تلكاتشو. اسمعوا معي هذه الآية سلسلة أنينيو آية بسورة النساء اللتشو يهن نقر سنقراتشو يهن آية ورده شبت مكنياتنا قرين ببر ثوبان يميبالو أن الصحابي نبياتشن يتملكت اتكرو يتملكت الزم مثل نبياتشن متنا منو ثوبان علوت فقال يا رسول الله بتام كنا موده يني بقى من لقلصل هالشلم انديت اند موده الله بتشانو مياقونا نجس نموت انت بفردوس العلى تقبالله كنبيوش غا كصديقوش غا اني جن من البه جنة كغباو بك بزقتنيا جنة نو مغباونا فكري يموده نجر بتام اهون ياسق عينو انديت لا يهچلاله جنة ستغبا انت بفردوس العلى اني بتاج سلازي يا نو مياساسبني انو جنا نبياچن سايملس قران وردي 69ኛው የሱረ النساء አያ ምን አለ አሁን የምንጠብቀው ምን ነበር ወንድሞች ነቢያችንን የወደደ ከሳቸው ጋርም ይሆነው ይሄደለም መልስ ወንድሞች እሱም ይወዳቸው በጣም በፍቅራቸው የሞተ ሰው ነው እንግዲህ ነቢያችንን የወደደ ከሳቸው ጋርም ይሆነው ይሄ ነው የምንጠብቀው ከቁርአን ግን እንደዚህ አላለም አላህ ምን አለ ወመን يطيع الله والرسول فأولئك مع النبيين والصديقين فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا النبيون يتكتلن ويعلو إنيا من تبك وينبرو نبيون يوددي صلى الله عليه وسلم مكناتهم وأنه مكناتو ثوبان ينبياتشن موددنو قن الله بلايو بتككلن ياو متأنا ومن يطيع الله والرسول يا ثوبان مودده بتشاد اللم ساتشون كتكتل كنو قلي ثوباني كتلال قلن لنيانو من اكتو ومن يطيع الله والرسول فأولئك مع النبيين فأولئك مع الذين أنعم الله عليهم من النبيين والصديقين إلى آخره إذن يفلك كون نبياتشن بتود بتمرك أننا إن شاء الله بهلت بتكفل دم بدم بتهن እንባው ጨርሶ ደም እንባ ቢወጣ በፍቅራቸው አይጠቅምህም እሳቸውን የእሳቸውን ፈለካል ተከተልክ እሺ የመጨረሻው እኔ ጨር እንግዲህ 15 ነጥብ ነው ያዘጋጀሁትና የመጨረሻው الموت لا ياتي الا في ساعته ومكانه الذي حدد له موت سماينا مريت بيتطبقوا ساعتون طبقونا بوتاون طبقونا ميመጣው እንጂ عند سو على ساعته على بوتاو اي موتم يهن امنت لك اند لا اله الا الله بچنقلاطاتشن مسفر አለበት اند لا اله الا الله والامور كلها خيرها وشرها من عند الله طرو مطفم كله ودانت يميودقو طرو مطفو كالله نو يهن عقيده اند لا اله الا الله ما يزالبن ولكن الخير من فضله خير يمطاله كالله شرنت نو والشر من من أنفسكم شر جن أنت بدركم أطفاء يسود إثنو أهون يالكوت نجار بقرآن تتكسوال إشي أبو أني سال له أم سهام إيه أهون يالكوت سكن دجموت كسم ما تشوين أهون يالكوت دجموت شلا لا شو ما نومي دجملين እንግዲህ ሙሲያ ሞት እየሰራች መሰለኝ አቡ አኒስ ደሞ እኔ እንጃ የለም መሰለኝ እሺ አቡ አኒስ አሁን ያልኩት እስቲ ንገረኝ ማይክ ፍሪ السلام عليكم ورحمه الله وبركاته ማይክ ይሰማል ኢንሻአላህ ኦኬ እንግዲህ ኡስታዝ ያሉት ምንድነው የፈለገ ቢሆን ሞት አጀል ምንም ቢሆን ምንም ያ አንተ በፈለከው ከዛ ተለማምለጥ እንደማችል አላህ Subhanahu Wa Ta'ala በፈለገ ጊዜ በፈለገው ቦታ በፈለገው ደቂቃ ያ ሞት እንደሚደርስብን ይሄ አቂዳ ነው እንደ ላ ኢላሀ ኢላላህ አድርገን እንድንይዘው ምንም ምርጫ የለንምና ማያዝ አለብን ስለዚህ አላህ Subhanahu Wa Ta'ala ኸይር ጽፎልን ኸይር ነገር ካጋጠመን አላህ Subhanahu Wa Ta'ala ያ የሱ ችሮታው የሱ ፈድሉ የሱ ረህማው ነው ነው ግን እንዲያጋጣሚ ሆኖ በሌላ በኩል መጥፎ ነገር ቢደርስብን እኛንም ያስደስተን ነገር ከደረሰብን ያ ነገር ከአላህ ነው አንልም ያ ከራሳችን የሰራችን ውጤት ከሸይጣን ጋር ተባብረን ያተረፍነው ወይም ደግሞ የሰራነው የሥራ ውጤት እንጂ ነው ምሩት እዚህ ላይ ነው እንት ያሉት ይሄን ላብራራ እንጠየቅኩት والله علم ما يكفر ان شاء الله استاذ እሺ ጥሩ ነው እንግዲህ ሁሉ ነገር ከአላህ ሆኖ መጥፈው እኮ ከአላህ እኮ ነው አሁን የሚቀጣህ አላህ ነው ሌላ ሰው አይቀጣህም ሌላ ፍጥረት አይቀጣህም ቅጣቱም ኸይሩም ሸሩም ከአላህ ሆኖ ግን ጥሩ ነገር አላህ ከመጣለህ ካመጣለህ ገንዘብ ይሁን ጤና ይሁን እስልምና ይሁን ኢማን ይሁን ከሰጠህ የሱ ቸርነት ነው አንተ ያደረከው ነገር የለም አንተ የከፈልከው ነገር የለም አላህ ወዶ በቸርነቱና በርህራሄው ሰጠህ ነው መጥፎ ነገር ከደረሰህ ግን አንድ በጣም መጥፎና ሰው የማይወደው ነገር ከደረሰህ ግን ነገሩ ከአላህ ሆኖ ሰበቡ ግን ካንተ ጥፋት ነው ባንተ ጥፋት ነው ይላል يقول سبحانه وتعالى ይህን ሁሉ ያልኩት በቁርአን መጨረሻው አያ ነች እቺ በ78ኛው አያ ሱረት ኒሳ ምን ይላል አይነማ ተኩኑ ይድሪኩሙል መውቱ ወለው ኩንቱ ፊ ብሩጅ ሙሸየዳ ይህ አንደኛው ነው በትልቅ ድንጋይ በትልቅ ብረት በኮንክሪት የሆነ ብረት ተሰርቶ ታሽጎ እንኳን መርፌ እንኳን የሚያስገባ የሌለው ወይም ንፋስ እንኳን የሚያስገባ የሌለው በአራት ማዕዘን ብረት በጣም ትን ብሎ እዛ ቢያስገብሁም ቀኑና ሰዓቱ ከደረሰ ሞቱ እዛ ውስጥ ገብቶ ትሞታለ አይነما ተኩኑ ይድሪኩሙል መውቱ ወለው ኩንቱም ፊ ብሩጅ ብሩጅ ማለት ያው ያልኳችሁ ነው በጠንካራ ብረት የተሰራ አንድ ሳጥን እንደዚህ ወይም አንድ ፎቅ ነው እዛው ሙሸየዳ ወይን نعم ይሄ ከአላህ እንት ነው ወኢን ቱሲብሁም ሐሰነቱን ይቆሉ هذه من عند الله መጥፎ ነገር ከደረሰባቸው ይህ ከአላህ ነው እና ጥሩ ነገር ከደረሰባቸው ወይም ጥሩ ነገር ከሰጣቸው አላህ ይህ ከአላህ ነው ይላሉ ወኢን ቱሲብሁም ሰይአ ጥሩ መጥፎ ነገር ከደረሰባቸው ይቆሉ هذه من عندك አንተ ነብይ ካንተ ነው ይህ ነገር ይላሉ አላህ መለሰና قل كل من عند الله خيرهم شرهم كالله ነው فما لهؤلاء القوم لا يكادون يفقهون حديثا إلنا ቀጥሎ ምን ይላል ما اصابك من حسنه فمن الله او ابو انس እንዳለው ጥሩ ነገር ጥሩ ነገር አላህ ከሰጠ ያላህ ቸርነት ነው ያላህ ፍላጎት ነው وما اصابك من سيئه መጥፎ ነገርና በላ ከደረሰብ ደሞ فمن نفسك አንተ ያመጣው መጥፎ ነገር ነው አሁን በአለም በላ የደረሰው ምንድነው ወንድሞች እኛ እየከፋን ስንሄድ አላህ ደሞ መጥፎ ነገር ያወረደ ይሄዳል አሁን ማዕሲያሲ በዛ አላህ ደሞ ቅጣት ያወርዳል ወአርሰልናከ ሊናሲ ረሱላ አላህ ሱብሃነሁ ወተዓላ በሌላ አያ ምን ይላል إن الله لا يغير ما بقوم حتى يغير ما بأنفسهم سوچو كالتك أيرو الله هيك أيرم سوچو سيك أيرو كما تفودك ودى ترو كتك أيرو ترو ترو يسد أجوال كترو ودى متفو كتك أيرو دمو متفو متفو نگر يعور دباجوال الله سبحانه وتعالى أنا متفو كنانتانو كنانتا سببنو بزوك زي نگر كواجوال لي باقراتشن سوست سنت سنت تاك اللاتشو سنت يعني تعريفان لا تعلن بنتنو جزي أمس سنتم أسر سنتم سموني أمس سنتم سبع أمس سنتم بر إلال أرلم دين دزي أرلم يا قراتشن بأمس سنتم شانت أتأنا بر سوست سنتم سكر هل سنتم شاي كتف قستن أبات النات لجوش شاي تأتونا بر نعم بسوست بر في يلي قزانا سقوان بمول سقوان أو تته قدوا بسوست بر الشطر بر والله إني عندك أن يقر ما تشوال بأند بر اندي تمثل هوتيل ألقاو لبتشاو عند روم كونو هوتيل عند بر نبر الدسابة وست عند بر نبر أسمرا وست عند بر نبر عند أكسوم هوتيل مبارا اللي بأسمرا يعني 5 ستار ميلتنو منستروشنا امباسيوشنا هابتاموش يميقبوش بتعام كبار تلك انتنو اكسم هوتيل لمن دنو يتوددو تراسو اي قبام الزا امستبر سلوهوني لان دلاليت امستبر اهون ممكن امستمتو امستشي اتاقن يوم اهون تكيري نج اتف بحابر بسلاسة بر انقزاو نبر اهون اكونو اقربو اكونو سنت عمت الفوتون مستلاتشو والله إني عند يمسك نجار لنجاراتشو بدرج جزي كونو درج بدرج جزي هونو درج جزي يعني هاي عامة ماتنو بدرج جزي إني من دفرا متبالو كتما نبركو يمي قر ما تشون قر بزا جزي قر قر نبر نزا يريترا غوريلا نا يتورس إثيوبيا تورس راويت بتعم انتن نبر يعني طور نبر يهم هونو قن اني اسكا هندرس الله رحمات شو اباتي كوش بلن من الانيال انت لجي ابراهيم او الدنيا كوتك ايركو بقى من نارقو كو نقر اتان علي او من تقنيال كنا من هو اباتي الكوت اذا عرفا كو هن يمت انونا عند بق لمقزات هجي من لي انا ساتشو نو اساتهون كو سبك اتودد والي هوني ني مندنو من الكوت مكنياتو اني ازا غزي مصوا اسب نبركنا لمجمرى غزي نو ازا من دفرى متاوت منو اباتي من شجر الله الكوت توددو كو بقى هون يعني اذا عرفا هون عند 3 كنو يدرسونا لنغزا هيدن بقى غبياو بتام اسات هوني تودد ايلينيال منو سلو يعني بق تودد كو نمل حالي هون اني اني علاقم انت اندمشط ازا انتنو والله والله امانوني من علي مساله غبيا هجي استي نجي تنش واغاو كغدله نجي نملسالن بلن 3 غادنجشنن سان نغزا متانا نغستنا يالن سنت درسو سلاچو 16 بر علي بغ كونو بغ 16 بر سلا درسه تودوال برو او يالو تملسو والله امانوني يي تشين قال اترساني مني 16 አልኩታው ከዛ በኋላ እኔ እዛ ግዜ አስተማርኩን አስተማሪ ነው ነበርኩትና እኔ አላቀም እዛ ስንት እንደሚሸጡ እኔ በመጽዋ ነበርኩ በመጽዋ ውድ ምናምን ናቸው መጣሁና ለማግስ ሄድና ሁለት በገዝቼ አመጣሁላቸው 16 ብር አው 16 ብር አለ እኔ እንደዚህ አይነት ጨዋታ ደስ ይለኛል ምክንያቱም ጨዋታ አይደለም ያኒ ኮምፔር ልታረጉ ነው የምፈልጋችሁ من والله تجمر اي قرسم لنا انت ادل استاچونا على كل حال ان الله لا يغير ما بقوم حتى يغيروا ما بانفسهم بدرج غزيهم بحيل سلاسه غزيه نبروا نفاس السنو قرقاون السوان السنو صحيوا مسوانج الله راسه السنو التقيرم يعني مريتوا السوانج يتقيروا سو لجنو تقير الله دمو تقير نعم حتام نرو ده له هنا ما الله على كل حال اندزي مسلالو 15 نطب نو ياوطاوتني استنى انت دمو بيانس بيانس اسرع مستنى تباوت قلنا مايكو لان انت لست مايك فري. بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وعلى آله وصحبه ومواله أما بعد. السلام عليكم ورحمة الله وبركاته. تصفى 221 ملابلتين تصفان أيوة جزاكم الله خير. مسكال بيت هذا لنا يعلنا ونجاب مسكال عنا ومننا ونبعند الله سبحانه وتعالى. جزاكم الله خير الجزاء وبارك الله فيكم يا أستاذ بتأمي قرمنا والله الله أكبر. سبحانه وتعالى اندالو إن الله ما لا يغير ما بقوم حتى يغير ما بأنفسهم. الله سبحانه وتعالى حزبوچنا يقيرم بوست اچو يالو اسكال قيرو درسنو والله إنا تقيرنا المدرو ياونك الله ياونو كلم نجر يتقير نجر يلم ينيا مقير الله يستحقنا الله يملسن انغدي وندموچنا هتوچ ان شاء الله يالاچهم بزي استاذ باستمارت لاينا የናንተን ከዚህ የምትወስዱትን ወይም ደግሞ ከተማራችሁት በዛ ላይ ሁላችሁም ማይክ ያዛ እጃችሁን አውጡና ማይክ ልስጣችሁ ኢንሻአላ ማይክ እጃችሁን አውጡ። السلام عليكم ورحمه الله وبركاته. ድምጽ ይደርሳል? እንግዲህ አቡ መሐመድ ከተሳሳትኩም ያስተካክሉኛል ኢንሻአላህ። ጀዛከላሁ ኸይረን። ይሄ የመጀመሪያው አያ ነው በሱ ነው መጀመሪያው ኢንሻአላህ። ያ አዑዙ ቢላሂ ሚነሽ ሸይጧኒ ወራጂም ቢስሚላሂ ራህማኒ ራሂም ያ አዩሃ الناس ተቁ ረበኩም የሚለው ሁሉንም ልቅራው መጀመሪያው ዝም ብዬ ትርጉሙን ኡስታዝ ድምጽ ይደርሷል? استاذ ترجمون اوكي. بسم الله الرحمن الرحيم يا ايها الناس اتقوا ربكم الذي خلقكم من نفس واحده وخلق منها زوجها وبث منها رجالا كثيرا ونساء واتقوا الله الذي تساءلون به والارحام ان الله كان عليكم رقيبا ميلانو ኢንሻአላህ ሱብሃነ ወራሂም። እናንተ አላህን ፍሩ በአላህ የምትምሉ በአላህ የምትምሉ እሱን ፍሩ። ዘመድ አዝማድ አትቁረጡ አክብሩ ግን አትማሉ። በእነሱ ሱብሃነ ወራሂም አትቁረጡ የቲም ሁሉ ጊዜ ተጭኖበት ነው የሚኖረው የሚለው ነው ኢንሻአላህ። እኔ ትክክል ካልሆንኩ አስተካክሉኝ። አፍዋን ማይክ ፍሪ። እሙሙኒ በሽክራን በጣም አመሰግናለሁ። ግን አንድ ነገር አለ እንግዲህ አንቺ መጀመሪያ ስለሆንሽ ለሌሎቹ ትምርት ይሆናላችኋል። በመጀመሪያ ደረጃ አያውን በሙሉ ቀርተሽ አያውን በሙሉ አልገለጽሽው ሁለት ደቂቃ ሁለት ቃላት ሄንሽና አቋረጥሽ። ሁለተኛ ነጥብ ተፍሲር አይደለም የተፈለገው አሁን ተፍሲር ማ ተፈስረዋል። ከዚህ አያ ምን ፋይዳ እናገኛለን? የነው የተፈለጉ አሁን ያ አይሁ الذين ايها الناس اتقوا ربكم بلاش قرتشال كزي زبداو ايبو يمناوطو ويم دمو عند فائده مناገኘው ምንድነው? ይሄነው የተፈለገው እንጂ ተፍሲሩ ማ ተፈስሯል። ሁለተኛ ነገር አያውን በሙሉ ቀርተሽ በሙሉ መፈሰር ነበረብሽ። على كل حال شكرا ሙከራው በጣም ቆንጆ ነው። ማይክ ፍሪ። السلام عليكم ورحمه الله وبركاته. استاذني دمو عند تلك تمرت اغنيهم لو كايا نمبر 71 يا ايها الذين امنوا خذوا حذرتهم فانفروا ثباتا او انفروا جميعا ملون مؤمن سو كل جزم زججم هونو مقمت علبت زم بلا من يمطابنيال بلا بتلتينت اتقمت ميلون انا ايه دمو ለኛም ትልቅ ትምህርት ነውና በዚህ የምናገኘው ትልቁ ትምህርት ምንድነው? ያ አዩሃ الذين خذوا حذركم ወዳጅ እንዳለን ሁሉ ጠላት ደግሞ በጎናችን እንዳለ አውቀን ሁሉ ጊዜ ጥንቁቅ መሆን እንዳለብን ነው። አላህ ይሄን አያ ሲያወርድ ያው እስከ የውም القيامه ነው እና እስከ የውም القيامه ያሉ ሙእሚኖች እንዲጠቀሙበት ነው እንዴት ካለን ሁሉ ጊዜ እጃችን ባዶ ሆኖ ልባችን ባዶ ሆኖ ለጠላት ዝም ብለን መገኘት የለብንም። ሁሉ ጊዜ አሁን እኔ በራሴ እንዴት ነው ጠላት የለኝም ብዬ ነበር ሁሌ ማስበው፣ ግን ይሄንን አያስማርም እንድና ያገኘሁት በንግድ ሊሆን ይችላል፣ በእምነት ነገር ሊሆን ይችላል። የተለያየ ጠላት ስለሚኖረን ሁሉ ጊዜም ጥንቁቅ መሆን አለብን ነው። ጀዛከላሁ ኸይረን ኡስታዝ። ማሻአላህ ይሄ ነው አንድ ጥሩ ምሳሌ አሁን አገኘን ማለት ነው። ከዚህ አያ አንድ ሰው በህይወቱ ችላ ማለት የለበትም። በህይወቱ ያኔ አንድ ነገር እኮ ያስፈልገም ይሄ እኮ ምና ያኔ ሁሉ ጊዜ አንተ ሬዲ ለሁሉም ችግር ነገር ይመጣል ብለህ አስበህ ለሁሉም እንትኑ ብታስቀምጥለት ነው ጥሩ። ይሄን አያ ወረደ እናንተ ታስታውሳላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሰይፋቸውን በአንድ ኦም በአንድ ዛፍ አንጠልጥለው እዛ ኦም እንትኑ ዛፍ ስር ሲተኙ አንዱ አዕራቢ ሙሽሪክ መጥቶ አይደለም የነሱ የእሳቸውን ሰይፍ የወሰደው የእሳቸውን ሰይፍ ወስዶ በራሳቸው ላይ አስቀመጠው። ያኔ የራሳቸው ላይ እና ምን አላቸው ያ ሙሐመድ ማን ዩንጂካ፣ አሁን ሰይፍህ ከኔ እጅ ነው ያለው፣ ሰይፍህ በራስህ ላይ ነው ያለው። አንድ ጊዜ በቃ ነካ ባረገው ሁለት ራስህ በሁለት ይከፈላል። ማን ዩንጂክ፣ ማን ነው የሚያድነህ አላቸው። فقال النبي صلى الله عليه وسلم الله علنا اجون تنقطقطنا سيفون ودقه نبياتن وسدوت كذا بحالا براسو لا انتن اسكمطوتنا من ينجي كسل الله يقمنا انتن عليه انا الله سبحانه وتعالى من علاچو انانته سوتش كل غزي سيفه اذا اسكمطه انتن اتبل خذوا حذركم اي عند كسببوش عند سبب نو هي اياوي وردو انا ماننياوم سو شغطو كسوغا طيتو كسوغا አመንጃው ከሱ ጋር ሰይፉ ከሱ ጋር ነው በትሩ ካንተ ጋር ነው። ምክንያቱም ጠላት ይመቸ እንደሚመጣ ስለማታውቅ በዚህ ምክንያት ህይወታችን በሙሉ የምንጠረጥረው ነገር ችላ ሳንል ممكن ይመጣል ብለን እንትን ማረጉ እሱ ነው የሚያመለክተው ማለት ነው። ይሄ ነው ፋይዳ ያልኩት። እሺ ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። الآية التي أقرأها إن شاء الله سورة النساء 103. فإذا قضيتم الصلاة فاذكروا الله قياما وقعودا وعلى جنوبكم فإذا أطمأننتم فأقيموا الصلاة إن الصلاة كانت على المؤمنين كتابا موقوتا. سلام هون سمعت not clear okay. السلام عليكم ورحمة الله وبركاته. أستاذ سمتوات كهونا كهونا ياو ما يكلك قال له إن أرسى مهاتم من المرسى مهاتم تسمتا كهونا مستة أتنتن قال لي عند الاشتين أورد على كهونا لراسي لكتل أستاذ لكتل لراسي اوكي ان شاء الله اني اهون فائده مواطاو ايا 94 قطر نو 94 94 اسو مندنو عند نجر لمثاله بجهاد في سبيل الله بنهوننا عند نجر لمادرك ወይም ደግሞ እርምጃ ለመውሰድ ብንፈልግ መጀመሪያ አላህ ሱብሃነሁ ወተዓላ እንድንረጋገጥ ትክክለኛ የምናረጋውን አክሽን እንድናረጋገጥ ይጠይቀናል። ያዩ አለዚነ አመኑ ኢዛ ደረብቱም ፊ ሰቢልላህ ፈተበየኑ፣ እርግጠኛ ሁኑ፣ ማስረጃ ማግኘት አለባችሁ አንድገን ለማድረግ ይለናል። እዛ ለምሳሌ አንድን ሰው እርምጃ ብንወስድና በኋላ አንድ ነገር ቢያጋጥመን ስህተተኞች እንደምንሆን አላህ እንትን ይለናል። ለዚህም ኡሳማ ብን ዘይድ ባለፈው ሳምንት የተማርነው ኡሳማ ብን ዘይድ አንድን በጂሃድ ላይ እያሉ ነው በጣም ሰዎችን በጣም አስቸግሮ እየገደለ እያለ መጨረሻ ላይ ኡሳማ እጅ ሲገባ አሽሃዱ አላ ኢላሃ ኢላላህ ወአነ ሙሐመድ ረሱሉላህ ሲል አይ እትቃ ሊነፍሲሂ ነው ብሎ እትቃ ሰይፍ ነው ሰይፍን ለመከላከል ብሎ እንጂ አላሰለመም ብለው አንገቱን ቆረጡት። ከዛ ረሱላህ ዐለይሂ ወሰለም በኋላ ተመልሶ ይሄ ወሬ ሲደርሳቸው እንዴት ልትሆን ነው ብላ ኢላላህ የውመል ቂያማ እንዴት መልስ ልትመልስ ነው እያሉ ይህም በጣም ብዙ ጊዜ ሲደጋግሙ ኡሳማ ምን ነው ዛሬ አስልም የበነበር ብለው የተጸጸቱበት የሰው ልጅ ስህተት አይጠፋምና ይሄ ነው ግስተት የተገኘላቸው። ያ ሁሉ ጥሩ ሱራ ያ ሁሉ ሰርተው እዚህ ሲሆን ረሱላህ ዐለይሂ ወሰለም እምወደ ሰው ነው እንኳ ጥሩ አድርገሃል አላሉትም። ፈከይፈ ቢላ ኢላህ ኢላላህ እያሉ በጣም ተጸጽተው አልቅሰው ምን ነው ዛሬ አስልም የበነበር እስከሚሉ ያደረጋቸው ይሄ አያ ፋይዳ የሚወጣው ከዚህ ነው። ፈተበየኑ ወላ ተቁሉ ሊመን አልቃ ኢለይኩም ሰላም ለስተ ሙእሚና እርግጠኛ ሁኑ በደውል እናንተ ለነም ሰላም ላላችሁ ሰው ደግሞ አንተ ሙእሚና አይደለህም ብላችሁ እንትናት በሉ። ተብተጉነ አረዳ ልሐያት ዱንያ የዚችን የቅርቧን ህይወት ጥቅም ለመፈለግ ስትሉ ይለናል። ፈዒንደ ላህ መጋኒሙ ከቲራ ከአላህ ዘንድ ትርፎች መጋኒም ምርኮች ከአላህ ዘንድ ነው ያለው። እንደውም ከዛሊከ ኩንቱም ሚን ቀብል እናንተ እኮ ከዚህ በፊት ነበራችሁ እንደዛ ያ ሰውዬ ባለበት ደረጃ ነበራችሁ። ፈመን አላሁ አለይኩም ለእናንተ አላህ ለገሰላችሁና ፈተበየኑ እናላህ ካነ ቢማ ተዕመሉነ ኸቢራ አላህ በምሰሩበት ነገር ሁሉ ውስጥ አዋቂ ነውና ይለናል። ስለዚህ ለምንሰራው ነገር ሁሉ ሙእሚኖች ማስረጃ ከሌለ ዝም ብለን በራሳችን አልፈን የምንሰራው ነገር እንደሌለ በዚህ አያ እንረዳለን። ለማሳጠር እዚህ ይበቃኛል። ማይክፍል ወንድሞች ምንም ኮሜንት ከሌለ እኔ ማይክ አልወስድም። ቀጥሉ እናንተ። ምንም የምታረም ነገር ከሌለ ማይክ አልወስድም። ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ኡስታዝ እንግዲህ የተወሰኑ አያዎች ተጠቅሰዋል። በማከል ሰላት ወጥቼ ነበረ። እንግዲህ እቺን አያ የትከሷታ አላቅም። ኢንሻአላህ ካልሆነም እንግዲህ አፉ ይሉኛል። እኔ አሁን የምጠቅሰው አያ አስረኛ ቁጥር ነው። አላህ ሱብሓነሁ ወተዓላ ምን አለ? ኢነ ለዚነ ያእኩሉነ አምዋለ ልየታማ ዙልመን ኢነማ ያእኩሉነ ፊ ቡጡንህም ናራ ወሰየስለውነ ሰዒራ ብሏል አላህ ሱብሓነሁ ወተዓላ። እና አላህ ሱብሓነሁ ወተዓላ ይህን አያ ሲያወርድ በጣም ከባድ በጣም እንትን እንደሆነ ከተማርኩት ውስጥ ማለት ነው። በጣም የሚያስፈራ አገራችን በብዛት የቲሞችን ያሳድጋሉ። አባት የሞተባቸውን ልጆች ያሳድጋሉ። በዚህ ሰዓት ወይ ገንዘባቸውን ይወስዱና ወይ መሬታቸውን ይወስዱና ሐቁን አይሞሉትም። እንደዚህ አይነት አያ ነምበር 10 አይሚን አስረኛ ቁጥር ነው ሱረቱ ኒሳ እና እንደዚህ አይነቱ በጣም በጣም ከባድ የሚያስፈራ ቅጣት እንዳላቸው ከጀሀነም አልፎ አላህ ስብሓነ ወተዓላ ምንድን ነው ያለው? እነ ለዚነ ያእኩሉነ አምዋለ ልየታማ ዙልመን በዙልም የበሉት እነዚህ አይነት ሰዎች ኢነማ ያእኩሉነ ፊ ቡጡንህም ናራ ከጀሀነም እሳት ሌላው ቀርቶ እንደገና ደግሞ በሆዳቸው ውስጥ እሳት ተጨምሮ በዛ በሆዳቸው እሳት ይበላሉ እንደ ይውጣሉ ማለት ነው። እሳት ይወጣሉ እና በጣም የሚያስፈራ የየቲሞችን ሀቅ በጣም መጠንቀቅ ማንም ሰው መጠንቀቅ እንዳለበት የሚያሳይ አያ ነው። ይሄ በጣም ትልቅ እንትን ሰጥቶኛል። ኢጅተኒቡ ሰብአ ሙቢቃት ብለዋል ረሱል አለይሂ ሰላቱ ወሰላም። በዚህ ላይ እዚህ አብረን የተማርነው ሰባት ትልልቅ ወንጀሎችን ተጠንቀቁ ብለዋል አላህ ሱብሓነሁ ማነው ረሱል አለይሂ ሰላቱ ወሰላም። የመጀመሪያው አሽርክ ቢላህ ወስህር መጀመሪያ በአላህ ሱብሓነሁ ወተዓላ ሽርክ ማድረግ ነው። ሁለተኛው ደግሞ ስህር ማለትም በሰው ላይ ስህር ማድረግ መድኃኒት ማድረግ ማለት ነው። وقتل النفس التي حرم الله إلا بالحق عند سو كالمن منتن أن يسو النفس مقدل وأكل الربا ربا مبلات وأكل مال اليتيم النزيوس تنقدية تتكسو قدمي عالكوت هنا وأكل مال اليتيم ياتي من جنزب مبلات كنزي كسباتو تلالك وانجلو تبلو يتزعفو عندونو مالتنو وتولي يوم الزحفة انتنون لما جرس انتن تورنت بأ الله سبحانه وتعالى من قل لي عندسو تورنت وطو فيتون كازورنا كتملسة بفرهات بيون بمن وقذف المحصنات المؤمنات الغافلات عندي تنسه تسيدمو سمانيا طفا انقدي نزي سباتو سو كأين السوج انتن وسط يالو مال اليتيم ما يأتي من جنز مبلات من يأهل أس بتم قطعته كبار اندهونا سيسلونا سعيرا بالوالد من دزه وداتش وسط انتن كبلو بالا اساتون كواتو بالا انتقنا الله سبحانه وتعالى يتأفسا جال بأساتو مالتنا والله أعلم إن شاء الله مستيك قال لي نقرون يال جزاكم الله خير. السلام عليكم ورحمة الله وبركاته. حمزة كارلة عفو بلين انجدي زمت الجنة دعوة تهنوبيينو ان شاء الله استاذ كاستمارون استاذ مجمرا الله وجزاكم الله خير الله كسميوتشنا كتمارنو الله انجدي عجرون بسر علي من نورنا عجرون الله يكفلن بسورة النساء بسم الله الرحمن الرحيم بسورة النساء بقطر أسرسابات إن أسرس من تلاي الله سبحانه وتعالى بعد أعوذ بالله من الشيطان الرجيم إنما التوبة على الله للذين يعملون السوء بجهالة ثم يتوب من قريب فأولئك يتوب الله عليهم وكان الله عليما حكيما. ይሄ እንግዲህ በሱረቱ ኒሳ ላይ ቁጥር 17 አላህ ሱብሃነሁ ወተዓላ እነዚያው ወንጀል ሰርተው ሳያውቁ ንስሐ የሚገቡት የንዲህ አይነቱን ሰዎች ንስሐ እገባለው እኔ ውስጥ አዋቂ ነኝ ይላል አላህ። ማለትም ሳያውቁ በጅህልና ያጠፉትን ማለቱ ሲሆን እና በቁጥር 18 ደግሞ ሲቀጥል وليست التوبة للذين يعملون السيئات حتى اذا حضر احدهم الموت قال اني تبت الان وللذين يموتون وهم كفار اولئك اعتدنا لهم عذابا اليما. ይሄ ደግሞ الله سبحانه وتعالى እነዚያ ሞት ሲመጣባቸው ድረስ ወንጀሉና ከዛ ሰፈራተ الموت ሲይዛቸው አሁን ንስሐ ገብተናል ይላሉ። እነዛ እንደዛ የሚሉት ሰዎች አላህ ከሃዲ ሆነው የሞቱት ከሃዲዎች ናቸው ንስሐቸውን አይቀበላቸውም። ለነዚህ ግን አለ አላህ አሳማሚ ቅጣት አዘጋጅተናል ይላል። ነጅን አላሁ ሚን ሃዛል በላ እና ይሄንን ነው እንግዲህ ትንሽ እኔ መርጬ እንትን ያልኩት والله اعلم مايك فري والسلام عليكم ورحمه الله وبركاته. السلام عليكم يسمعك قدم ازاي بدنب ما نو ان شاء الله هون يسمعك جزاكم الله خيرا الحمد لله رب العالمين بسم الله እኔ እንኳን ሱብሃንአላህ ያው ብዙ ተመረያለሁኝ ግን ለጊዜው የጻፍኩት እና እንትን ያልኩት ይሄንን ነው አያ 159 ወኢሚን አህሊ الكتاب الا لا يؤمنن به قبل موت ويوم قوم قبل موته ወየውመ ልቅያመት የኩኑ አለይህም ሸሂዳ እና ይሄንን አያ ሲፈስሩ ስለ ሙሳ ስለ ኢሳ አለይሂ ሰላም ስለ ኢሳ አለይሂ ሰላም ይሄ አጠገብ እንደሚመጣ እና አስራ ሁለቱ ሐዋርያቶች በመቀበል መልኩን ደግሞ እነሱ ሆነው መሀላቸው ሆኖ ታሪኩን በደንብ አውቀዋለሁ፣ ግን ሁልጊዜ እርስዎ ፊት ስቀርብ ነርቨስ ስለመሆን ነው። እና እኔም አንድ ጥሩ ተማሪ ሆነኝ ፕራክቲካል እንትን እንደሚፈልጉት ባልመልስም፣ ግን በጣም ነው የምከታተለው። ብዙ ጊዜ እሳሳታለሁ፣ ለዛ ማይካሊዝም፣ ግን ዛሬ ሞክራለሁ። አፈርጉልኝ የነበሩት በነበሩበት ጊዜ ኢሳ ተመልሶ እንደሚመጣ 100% እንዲያውቁ እንትን አደረጉ እና ሰይድና ኢሳ አለይሂ ሰላም ኢንሻአላህ ተመልሰው እንደሚመጡ እንደገና ደግሞ መጥተው ሞትን እንደሚቀምሱ ኢንሻአላህ ይበሽራችሁ እና ኢሳም ሁለት እሱም ጌታ እንዳደለ ያስረዳቸዋል። እነሱም ደግሞ ይመሰክራሉ ኢንሻአላህ። ለየውም እንትን ሲመጣ እኔ አይደለሁም ብሎ ሲል የዛኔ ሳይወዱ በግድ እንደሚመሰክሩ ኢሳ ገንዘብ እና ገንዘብም ትበዛለች፣ መሬትም ግሪን ትሆናለች፣ ሁሉም ሙስሊም ሆኖ ኢሳን ዓለምን ይገዛል 40 ዓመት ኢንሻአላህ። ሙስሊሞች ደግሞ አጥበው ከፍነው ይሰግዱበታል። እሱም ደግሞ የረሱል ሰለላሁ ዐለይሂ ወሰለም ተከታይ እንደሚሆን አቡ ሁረይራ ይህችን አያ ቀሯት እና ሁሉም ሰው የሚያምንባት ቀን ይመጣል ወይምን ያው ደገምኩት ማለት ነው። ከዛ የረሱል ሰለላሁ ዐለይሂ ወሰለም ወንድም ነው ከአምስት ኡሉል አዝሞች ውስጥ እንደሆነ ነው። ጀዛ ደጃልን ይገላል። ጀዛኩሙላሁ ኸይራን ኢንሻአላህ። ይሄንን ነው እኔ ብቻ ሳይሆን ልጄም 11 አመት ልጅ የእርስዎን ትምህርት በጣም አማርኛ ይገባዋል፣ አይናገርም፣ በጣም ይከታተላል። ኡስታዝ እድሜውን አላህ ያስረዝምልን፣ ቀልቦው እንዳይሰበር። ብዙ ተማሪዎች አሉት። ባለቤቴም ሁልጊዜ ይሰማል ሲዲዮን እና ብዙ አሉ እንደዚህ እንደቀላል እንዳያዩት። እኔም እችን ለትንሽ ጊዜ ብዬ ነው በቀደም የጻፍኩትን ያነበብኩት፣ ጊዜ በማጣት ነው እንጂ ሲዲዮን ግን በደንብ እያደረግን በደንብ እንከታተለውታለን፣ እንወደውታለን። እድሜውን አስረዝሞ ዑለማዎቹን ሁሉ አብዝቶ ከዚህ ከጭንቀትና ከዚህ ከጅህልና እምንወጣለህ አድርገን። በእውነት እኔ ይሄ ነው ልለውት አልችልም፣ ከእርሶ የወሰድኩት ትምህርት። አሁንም ወደፊትም ኢንሻአላህ አላህ ያኑረን ጥሩ ተማሪዎች የምንሆን ያድርገን፣ ከትምህርቱ ደግሞ የምንሰራበት አላህ ያድርገን። ልጄም አንዳንድ ቀን የእርስዎን ቃል የነገርኩትን እንደ ታሪክ አንድ ሁለት ታሪክ ስነግረው እርስዎን አይረሳዎትም። ደግሞ ከእኔ የበለጠ ሞን ልጄን ኢንሻአላህ ወደፊት አስተምረዋለሁ ጄኔሬሽን እንዲቀጥል። እዚህ ላይ የምንሰማ ብዙ ሴቶች ልጆቻችንን ልናስተምር ስለምንችል ልጆቻችን ደግሞ ልጅ የያዘው ድንጋይ ላይ እንደተጻፈ ነው ይባላል። አዋቂ የጻፈው እኔ ላይ ግን የጻፉት አፈር ላይ እንደተጻፈ ነው ይባላል። ኡስታዝ አብሽሩ ኢንሻአላህ። ከተሳሳትኩኝ አፉ በሉኝ፣ ታረማለሁ። ማይክሮፎን ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሌላ አጃውጣ ሰው ስለሌለ ልቀጥል። ኡስታዝ ልቀጥል። አው በሉኝ ወይ ልውረድ። ኦኬ። እኔ ደግሞ ሌላ ትልቅ ትምህርት አገኘሁኝ የምለው ደግሞ ከአያ ነምበር 103 فإذا قضيتم الصلاة فاذكروا الله قياما وقعودا وعلى جنوبكم فإذ اطمأننتم فأقيموا الصلاة إن الصلاة كانت على المؤمنين كتابا مقيتا. ከዚህኛው ላይ ደግሞ ትልቅ ያገኘሁት ትምህርት ምንድነው? the best ኢባዳ ዚክሩላህ መሆኑን ነው። እና አላህ ምን አለ? واقيموا الصلاة إن الصلاة تنهي عن الفحشاء والمنكر ولا ذكر الله أكبر والله يعلم ما يسرون على ዚክር ከዱዓ እንደሚበልጥ ነው ትልቁን ትምህርት ያገኘሁትና፣ ዚክር ማለት አላህን ማሞገስ በዚያ በተቀደሱ ስሞቹ አድርገን አላህ ትልቅነቱን የምንገልጽበት ንጹህ መሆኑን የምንገልጽበት ነው። አላህ ምን ይላል? እኔ ዚክር ለማድረግ ልቦ የተያዘ ይህንን ስጠኝ ብሎ ለመጠየቅ ጊዜ የሌለው በዚክር የተጠመደ ሳይጠይቀኝ እነዛ ከጠየቁኝ የበለጠ እሰጠዋለሁ አለ እና ትልቅ ትምህርት አገኘሁ ብዬ እዚህ ጋር ያስኩት ምንድነው? ምላሳችንን በዚክር ብቻ ከመሽጉል ካደረግነው አላህ ሁሉን አዋቂ ነው። አላህ በልባችን ያለውን ስለሚያውቅ ሳንጠይቀው ይሰጠናል ማለት ነው። ከዚህ ጋር ተያይዞ ደግሞ ስለ ዱዓ አደራረግ ደግሞ ነብያችን ምን አሉ? ዱዓ ስታደርጉ መጀመሪያ የምትፈልጉትን ነገር ከመጠየቅ በፊት ያ ረሂም ያ ረዛቅ ያ ኻሊቅ ሰማዋት ወልአርድ ብለን በደንብ አድርገን አሞግሰ ነው ከዚያ መጠየቅ ነው። እና እኛ አሚን እኔ በበኩሌ ማለት ነው ሁሌ ዱዓ ሳደርግ እንደዚያ አድርጌ አልነበረም የማደርገው እና ቶሎ ብዬ ወደምፈልገው ነገር ነበር የምሄደው። እና ይሄንን አያ ከተማርኩኝ በኋላ ግን ትልቅ ትምህርት ነው ያገኘሁት። እና ከዚሁም ጋር እንደገና ደግሞ በመቀጠል ሌላ የተማርነው ያው ነቢያችንም እንዳሉት የሚቀበለን ዱዓ የምንፈልገውን ነገር ከመጠየቃችን በፊት ያው ያላህን ክብርና ክብረትን ስንገልጽ ስናሞግሰው ዚክር ስናደርግለት ነው። ከሁሉ በላጩ ግን ያው ቁርአን ነው። ከዚህ በማያያዝ ደግሞ ዱዓ ሁለት አይነት መሆኑንና በላጭነት ያለው ዱዓ ደግሞ ከልባችን ሆኖ የምናደርገው ዱዓ ነው። ይሄን ደግሞ በህይወት የተጠቀመበት ደግሞ መልሱንም ባጭር ጊዜ ውስጥ ያገኘሁበት ነው። አልሐምዱሊላህ ኡስታዝ ካስተማሩን በኋላ ዝም ብለን የለመድነውን የሸመደድነውን ዱዓ ማድረጌን ትቼ ጭንቀት ደርሶብኝ ከልቤ ተነስቼ ዱዓን አድርጌ ወላሂ ቀናት ሳይቆይ ነው አላህ መልሱን የሰጠኝና እዚህ ላይ በጣም በጣም ትልቅ ትምህርት አግኝቼበታለሁ። አላህ ጀዛዎትን ይክፈሎት ኡስታዝ። ይሄንን ነው ለማለት ነው። السلام عليكم ورحمة الله وبركاته يا جماعة. سمعنا السلام عليكم. معلش أبو ثيمين مايك ودكو الكانتي قنا يا أموري حان سايك أزك أزبيين أو تنش كومنت لمستات سمند النو ሙሪሃን ያለችው አሁን 100% ጥቅም እንዳገኘች ነው። ለምን በህይወቷ ውስጥ አስገባችው ነገሩ? ጥቅም ማግኔቱ አይደለም ዋናው ቁም ነገሩ። ጥቅሙ ግን በህይወቷ ያስገብተህ ስትጠቀምበትና አثر ስታይ ውጤት ስታገኝለት ወይም ውጤት ካላገኘህ ደግሞ ውጤት ለማግኘት በጉጉት ከአላህ ጋር ሆነ መጠበቅ ራሱ እና ኡሙሪሃን አሁን ዱዓው ራሱ የሸመደደችው ሩትል ነበር። ልቧ በሰሜን ያኒ ዱዓው በደቡብ ሆኖ እንደዚህ ነበረች አይደለም። አሁን ግን ከልብ የመነጨና ከልብ የፈለቀ እንባ ያለው ነገር ልቡ ራሱ ከፍታ በልቧ የነበረው ስንት ነገር አውጥታ የአላህን ክብርና የአላህን ዓዘማ አስገብታ በጭንቀትና በእሮሮ እንደዚህ ስትጠይቅ አላህ እንደሚቀበልላት ከዚህ እንትን አለች ማለት ነው። ተጠቀመችና ከዛ በግብር ስታውለው ደግሞ አላህ ሱብሃነሁ ወተዓላ እንትን ሰጣት ማለት ነው። ስለዚህ ቁርአን ይሁን ሐዲስ ተምረህ መሸምደዱ ማወቁ አይደለም ዋናው ነገሩ። ያወቀው ነገር በህይወትህ እንዴት ትጠቀምበታለህ። ሁለተኛ ነገር ያለችው يعني قرآن هو أفضل الذكر لا يعلوه أبدا كقرآن بلاي ذكر اللي بيبال يجهل جهل نوسو نا تلكو هنو قن كدعانا كذكر قن سواهن تتقمار لش بيشا سايهن بتقبارم أسايتا لش لمسالة دعاء لو يراسن تقم متأيك نوالو علماتشو اللهم يا ربي رزق ستين تينا ستين من ستين من ستين يرسن تكم متأيك نو الله نمو يسيط أهل كفر لغي تقولو نو كذا بلت أقن يا الله هن مقوسا استعبزا الذكر يعني الله سبحانه وتعالى بمي قباو سموشنا صفات يقلسك بمي قباو انتن معارق انتن سسات أول الله السول الله نو دعاو دمو عبادة هنو دعاوكو عبادة نو الدعاء عبادة للنبي صلى الله عليه وسلم. وفي حديث ضعيف من يقول الدعاء مخ العبادة إلى له. سلزي دعاء عبادة هنا جن ذكر جن لا الله بتشسل هنا يهم لي النت أوقع ذكر ما بزات مجمرتش والذكر شأنه كبير جدا تمرنا لنيا سلا ذكر عند سو بطرنت هيدو أنغتو لسيف ستو قدلو تقادلو كممتات ذكري بلتاري عن تحرياتي إش حريا أبو عثيمين السلام عليكم ورحمة الله وبركاته يا جماعة الخير يسمعكم هل سبحان الله قدم مايكو زل ورد بنسان أوكو بمن عندهنا أوكو على كل حال بلن بيسمال جزاكم الله خير الجزاء وبارك الله فيكم أيها الإخوة والأخوات ما شاء الله بتقام تصدستها الله شوف الله يصدستها الذي زاري أستاذاتكم يصدستها وانو إنيا تدستن أستاذاتكم بنيا مدستي الدستها الله جل وعلا دنيا آخرتنا سمر الله إن شاء الله إني نقدي الله سبحانه وتعالى يكذي القرآن يتردانون عند الناس تلتنا النار هلا من لسبلا من كذي القرآن آية عند تردان لما وقنا إن شاء الله ندمو عن دولت سوست آية لما كرب موكرا له كنس يترده تل تسم الله سبحانه وتعالى بقرآن سينغران من الال يا جهنم سووش قدام استاذ متناغرو تال جهنم يغبو سووش يميدرسباتشون سقاي كفتنيا اندهوننا قوداچو سيالق ليلا قودا بمقير زنت عالم اندمياسقاي يغاچو كنغرن بوحالا الله كذاو غار اياييزو دغمو مؤمنوچ يميغطماچو اندستانا زلالما يمايقارون جنت سيناغرنا الله جل وعلا من لال ان الذين كفروا باياتنا سوف نسليهم نارا كلما نضجت جلودهم بدلنا جلودا غير ما ليذوق العذاب إن الله كان عزيزا حكيما الله جل وعلا عنده بلا تناكره إن الذين كفروا إن الزاي كادوا سووش بآياتنا بانكت وشاتش بقرآن كادوا سووش سوف نسليهم قال الناس قبات شوالنا الله جل وعلا نارا كلما نضجت جلودهم يسونا تحجو قدا بلك اشكتر بدلنا جلودا غيرها للانقدا انكير الله شوالن لمن ليذوق العذاب يا الله سبحانه وتعالى لن نجالك هديوش يزجاجون كتاك انجي كم سؤال الله جل وعلا بمسارتو عند نجر يمي كم مسو يمي تعفت نجر سيهون ولكن الله سبحانه وتعالى يك مسواتي تين يدنيا هيوت تكمل الله تنهيوت مرت او عيد اللهم በዚህ ዱንያ ላይ የተሸወዱትና ስሜታቸውን ተከታይ የሆኑት የጀሃነም መንቀጣት አሳማሚ መሆኗን እስኪ ቅመሷት መቅመስ ቀምሰው ብቻ የሚወጣት ሳይሆን ዝንተ ዓለም የሚቀጡ መሆናቸውን አላህ ቆዳቸው ባለቀ ቁጥር ሌላን ቆዳ እየቀየረ እንወጣለን ብለው ተስፋ የሌለውን ህይወትን እንደሚኖሩ በዚህ ሁኔታ አላህ ጀለ ወዐላ ይገልጽልናል ነዑዙ ቢላሂ ሚነል ናር يا الله انت ازاز انبياء لنا يا امسا سميتون يتكتل سو يمي تبقوا يا جهنم اسات يزي عينتنا ما انم سو دراشي لله مهونون نو كذام غرا يايزو الله جل وعلا سلا مؤمنو سدغمو سينغرن ان جاء يمنو سو يمي ياغنيتن يمي لو سينغرن والذين امنوا وعملوا الصالحات سندخلهم جنات تجري جنات تجري من تحتها الأنهار خالدين فيها أبدا لهم فيها أزواج مطهرة وندخلهم ظلا ظليلا الله جل وعلا الذي آدم والذي بلنا قرال والذين آمنوا سوت وعملوا الصالحات ندخلهم جنات تجري الناس قبات شوالن كسروا الشاي مفسوبات ودهون الشواء جنات من تحتها الأنهار كسروا الشاي تلعي ونزو تفسوبات የሆነት ጀነትን እናስገባቸዋለን خالدين فيها ابدا የሰው ልጅ አንድ የሚያስደስት ነገር ውስጥ የሚመቸው ኑሮ ተመቻችቶለት ከሚኖረው ነገር ውስጥ ወጥቶ መሄድን ይከፋዋል ምክንያቱም ዘላለም የማይኖርበት ሀገር ሆኖ ወይ ነገ ይወሰድብኛል ነገ ይሄንን ነገር አጣዋለሁ ብሎ ካለ ተስፋው የለመለመ ሳይሆን በጣም የመነመነ ተስፋ ነው የሚኖረው ነገር ግን ጀነት የገቡ ሰዎች ከውስጡ የማይወጡ ዘላለም የሚደሰቱ ምንም አይነት የማይቋረጥ ደስታ የሚያገኙ መሆናቸውንና በዚህ ደስታ ውስጥ ደግሞ ዘላለም እንደሚኖሩ አላሁ ጀለ ወዓላ በዚህ ላይ ነግረናል እዛም ጀነት ውስጥ የጥላዎች ጥላ በሆኑ ጥላ ስር ተቀምጠው ደስታቸውን በዚህ አይነት መልኩ ሳይሆን ማንንም በማያውቀው አላህ ብቻ በሚያውቀው የዚያን ቀን እነሱ ራሱ በሚገረሙበት ደስታ የሚኖሩ መሆኑን ከዚህ አያ ተረድቻለሁ ማለት ነው በዚህ ላይ እናንተም እንደምትረዱ እርግጠኛ ነኝ ሌላው ደግሞ አላሁ ሱብሃነሁ ወተዓላ በዚህ በሱረቱ ኒሳ ላይ ማለት ነው ቁጥር 69 ላይ የሚናገረው ነገር አለ ምንድነው እሱ ومن يطع الله والرسول فأولئك مع الذين أنعم الله عليهم فأولئك الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا الله جل وعلا عند هلال من قزم الله أننا ملك تنياوني تعزز سوء አላህንና መልእክተኛውን የታዘዘ ሰው ነፍስያንና ሸይጣንን መከተል በጣም አደጋ እንደሆነ ነገር ግን አላህን የታዘዘ መልእክተኛውን እሺ ብሎ የታዘዘ ሰው ደግሞ ለነዚህ ሰዎች ፈኡላኢከ ማለዚና አንዓመ አላሁ አለይሂም እነዚያ አላህንና መልእክተኛውን የታዘዙ ሰዎች እነሱ እኮ ከነዚያ ባለላቸው ሰዎች ጋር ናቸው አላህ ወጀለ ወአለ ማንኛውም ሰው የሚመኘው በዚህ ዱንያም ከዚህ ዱንያ ሲለይ ደጋግ ከሆኑና የአላህ ባሪያዎች ከሆኑት ከነብዩ አለይሂ ሰላቱ ወሰላም እንደዚሁም ከነዚያ ኡነተኛ ከሆኑት እንደዚሁም ወስዲቅ ሚነ ነብይን ወስዲቂን ወሽሁዳ በአላህ መንገድ ላይ ከሞቱ ሰዎች ጋራ መሆንን ወሳሊሂን ደጋግ የአላህ ባሪያዎች ከሆኑት ጋራ መሆንን ይመኛል ይሄንን ለማግኘት ምን መሆን እንዳለበት በዚያ አያ ይነግረናል የአላህን ትእዛዝ መታዘዝ ነፍስያና ሸይጣንን ትቶ ለአላህ መታዘዝ ለዚህም ነው ሪዳ ሰሃባ ሪዳንላሂ ዐለይሂም አጅማኢን ነብዩን አላህን ታዘዙ ነብዩን ዐለይሂ ሰላም ታዘዙ አላሁ ሱብሃነሁ ወተዓላ ረዲየላሁ ዐንሁ ወረዱ ዐንሁ አላቸው ማለት ነው ስለዚህ አላህንና መልእክተኛውን መታዘዝ ለነሱ ትእዛዝ ቀጥ ማለት በነሱ ትእዛዝ ላይ አለማወላወልና እነሱ ያሉት ሐቅ ነው እውነት ብሎ መከተል ከነቢያቶች ከእውነተኛ ከነ አቡበከር ስዲቅ ረዲየላሁ ዐንሁ አይነት ሰዎች እንደዚሁም በአላህ መንገድ ላይ ህይወታቸውን አንገታቸውን ከሰጡ ሰዎችና ደጋግ ከአላህ ባሮች ጋራ መሆኑን በዚህ አያ አስረድቶናል ስለዚህ የአላህን ትእዛዝ መታዘዝ በጣም ወሳኝና ቁልፍ የነብዩን አለይሂ ሰላም ትእዛዝ መታዘዝ ቁልፍ መሆኑን በዚህ አያ ላይ ተረድቻለሁ ማለት ነው ሌላውና የመጨረሻው በሱረቱ ኒሳ አሁንም ተጠቅሶና ተነግሮ የሚያልቅ አይደለም ግን ያለንን የተረዳነውን ለማስረዳት እንጂ የቁርአኑ አያ ብዙ ነው ከነዛ ውስጥ በሱረቱ ኒሳ አሁንም 114 ላይ አላህ እንዲህ ይላል لا خير في كثير من نجواهم الا من امر بصدقة او معروف او اصلاح او معروف او اصلاح بين الناس ومن يفعل ذلك ابتغاء عفوا يا جماعة مايك براسو دي ይጥለኛል ይወሰለብኝ ራሱ ነው ይሰማል አሁን ይስማል جزاكم الله خير الجزاء الله سبحانه وتعالى እንዲህ ይላል لا خير መልካም ነገር የለም في كثير በብዙስ من نجواهم እናንተ ለብቻ በሚስጥር በመተሰበሰቡት ስብስባችሁ ውስጥ መልካም የለም አለ الله سبحانه وتعالى መልካም ነገር የለም ለምሳሌ የሰው ልጅ ለተለያየ ጉዳይ ብሎ ተሰባስቦ ይቀመጣል በፖለቲካ በመሳሰሉትና አላህ በማይወደው ቦታ ላይ ተሰብስቦ ዱንያም ሆነ አኺራ ውጤታማ በማይሆነው ነገር ውስጥ ይሰበሰባል የሰው ልጅ ነገር ግን ከነዛ ስብስ በነዛ ስብስቦች ውስጥ መልካም ነገር የለም ማለት አላህ ምን ውስጥ እንጂ ብሎ ሲነግረን አላህ إلا من أمر بصدقة صدقان اندي سطو صدقاء سطو لا الله بالله من غير لا صدقاء أوتو بلو يميل مكناتهم الصدقة تطفئ الخطيئة كما يطفئ الماء النار على النبي عليه الصلاة والسلام صدقاء ونجل تطفئ الخطيئة كما يطفئ الماء النار صدقاء ونجل ياتفال እሳት ወንጀል እሳት ውሃ እሳትን እንደሚያጠፋው ሰደቃ ወንጀልን ያጠፋል ነብዩ አለይሂ ሰላም ሰደቃ ስጡ ብለው ከተቀማም የተቀማመጡ ሰዎች ካልሆኑ ወስተቀራ አላህ Subhanahu Wa Ta'ala አው ማዕሩፍን እንደዚሁም በአላህ መንገር ላይ በታወቀ መልካም ነገር ላይ የሚነጋገሩ ለብቻቸው በሚስጥር ተቀምጠው በአላህ መንገር ላይ الله بم يودو نجر لاي يمينكرو سوش كالهونو بستقر على الله سبحانه وتعالى او اصلاح بين الناس ويدقمو بسوش مهال شقر تفترو على مقبابات تقينتو النزاني على مقبابات يتقينيو باتشو مكناتو تشن اسو قدو بسوش مهال اندي قبابونا فكرنا مسمامات اندي نور ተቀመጠው በሚስጥር ከሚነጋገሩ ሰዎች ካልሆኑ በስተቀር ብሎ አላህ በዚህ አያ ይነግረናል ከዛም ጋር አያይዞ ምን አለ አላህ Subhanahu Wa Ta'ala እነዚያውን የጠቀስናቸው መልካም ስራዎችን ጥሩ ነው ብሎ ያላቸውን አላህ Subhanahu Wa Ta'ala ሲነግረን ከምን ጋር አያያዘው ወመን ይፈዓል ዛሊካ በትጋ መርዳቲላህ በዚህ አሁን በተናገርነው ነገር ውስጥ መስራት አጅር የሚያስገኘውና መልካምና በላጭ የሚሆነው ምን ነው ከተባለ የአላህን ፊት አላህ ጀነትን እንዲሰጠኝ የአላህን ውዴታ ለማግኘት ብዬ ነው የምሰራው ብሎ በልቡ ነይቶ ያደረገ ከሆነ ነው በላጭ የሚሆነው ነገር ግን لأجل الدنيا ولأي يعني ለዱንያ ጥቅምና ምንም የአላህን ፊት ሳይፈልግበት ጀነትን ሳይፈልግበት ወጭ ብሎ ሰዎችን ማስታረቅም ሆነ መልካም ነገር መናገር ዋጋ የለውም ለአላህ ብሎ ለላህ ለአጅልላህ የሚሰራውን ምንንም ማንኛውንም ስራ ሲሰራ ለአላህ ብሎ መስራት የሚያስገኘውን ነገር በዚህ አያ ይነግረናል ومن يفعل ذلك ابتغاء مرضات الله فسوف نؤتيه اجرا عظيما ያንን የሚያደርገው ማን ይፈዓል ذلك ይሄንን ሰዎችን ሰደቃ እንዲሰጡ ማዘዝን አላህ በአላህ ዘንድ የታወቀና የተወደደ ስራ ላይ ሰዎችን በማዘዝ ላይ እንዲሁም የተጣሉና በመሃላቸው አለመግባባት የተፈጠረን ሰዎች እነሱን እንዲግባቡና በመሃላቸው ጥሩና ደስታ ወንድማማችነት እህትማማችነት እንዲሰፍን ጥሩ ኑሮና ጥሩ ህይወትን እንዲያሳልፉ ለማድረግ የሚጥር የሆነ ሰው ይሄንንም ሲያደርግ ደግሞ ለአላህ ብሎ የሰራ ሰው አለ አላህ فسوف نؤتيه اجرا عظيما لسو غنا يوم القيامه تلك يونن مندا كفيان نكفلوا جل وعلا يناغرا ስለዚህ والله كسبسبوچ ሁሉ የሚያስደስተኝና አብሬ መቀመጥ ሰዓቴንና ጊዜን ማቃጠል የምወደው መልካም ስራ ከሆነ የአላህ ውዴታና የአላህ ረህመትን የምናገኝበት ቦታ ከሆነ እዛ ቦታ ላይ ለመገኘት በተቻለኝ መጠን ጥረት ማድረግ ካልሆነና ጥቅም የሌለው ዱንያዊና አኺራን የሚያበላሽብኝ ከሆነ ደግሞ ያን ነገር አለ መስራት ሰዎችንም በመሐላቸው ገብቼ ለማስተራቀም ሆነ خير ነገርን ለማድረግ ስነሳ የምፈልገው ለአላህ ብዬ ካልሆነ የነፍስያና የሰዎችን ክብርና የሰውን ፍልግ ፊት ፈልጌ መሆን ሆነ ያን ነገር ላለ መስራት መወሰን እንዳለብኝ ከዚህ ሰዓት ከዚህ አያ ተረድቻለሁ። አላህ Subhanahu Wa Ta'ala እንግዲህ በተረዳነው የምንሰራው ሰዎች አላህ አድርገን ጀዛኩሙላሁ ኸይረል ጀዛ ወባረከላሁ ፊኩም ጀዛኩሙላሁ ኡስታዝ ማይኩን ለእናንተ ለወንድሞችና አቶች እንደቃለሁ። فإن أصبت فمن الله وإن أخطأت فمن من الشيطان والله ورسوله بريان والله ورسوله بريان ما يكفر إن شاء الله. السلام عليكم ورحمة الله وبركاته. اوكي دمت اي درسه استاذ اني ወንድሜ ቀራውን ዙል ቀርኔ ነው መሰለኝ በዛ ላይ የተማርኩትን የሽሩጥ ተውባ አለኝ እዛ ላይ ምን ያስተምራናል የሽሩጥ ተውባ እንዴት አርገን ተውባን እንደምናረግ መጀመሪያ ኢኽላስ መኖር አለበት ለአላህ ብለን ሁለተኛ ደግሞ አንደም መጻጻት አለብን አያ 16ኛ ነው ሶስተኛ ደግሞ ወዲያውኑ ሞተው እንዳለብን አራተኛ ደግሞ ዓለም መለስና መቁረጥ እንዳለብን አምስተኛ ሞት ከመምጣቱ በፊት መሆን እንዳለበት ስድስተኛ ፀሐይ ከምስራቅ ሳይሆን ከምዕራብ የምትወጣበት ሳይደርስ ተውባ ማረግ እንዳለብን ከዛ አያ እዛ ተምረናል ብዙ ተምሬያለሁ አልሐምዱሊላህ ረብል ዓለሚን ጀዛኩሙላህ ኸይራ السلام عليكم ورحمة الله وبركاته بطعم فرد شارلي الله يا رب العالمين السلام عليكم ورحمه الله وبركاته يا جماعه تولو تولو ما يكون يازوت ما يكون تولو تولو بلا يازوت بابي الله بابي كالله عندان سبي بابي كالله عندان بابي يلم ام سهام علش ام سهام وعليكم السلام ورحمه الله وبركاته ما شاء الله ኡሙ ሪሃን አለሽ እንግጠኛ ነኝ ስለዚህ ቶሎ ብላችሁ ማይኩን ያዙት ኢንሻአላህ ከዛ ኡስታዝ ይከተላሉ ማለት ነው ማይክ ፍሪ السلام عليكم ورحمه الله وبركاته طيب ان شاء الله يعني ከአያ 36 ቁጥር ላይ ያለው ነው ኢንሻአላህ አያ ነምበር 36 ኢንሻአላህ الله سبحانه وتعالى واعبدوا الله ولا تشركوا به شيئا وبالوالدين احسانا الله سبحانه وتعالى بذي ايه لا انقدي وبالوالدين احسانا وبذي القربى واليتامى والمساكين والجار ذي القربى والجار الجنب والصاحب بالجنب وابن السبيل وما ملكت ايمانكم ان الله لا يحب من كان مختالا فخورا الى الله سبحانه وتعالى انقديتشن اياني كزي يتماركوت ياو 9 سوتش يوطالو استاذ انداوطولن مجمريا ابات النات وبالوالدين المجمريا الله سبحانه وتعالى ايه يتاوقنو بالله سبحانه وتعالى مامن بالله سبحانه وتعالى انت تنقنطاتن ياهل شرك على ماسكبات ايه የታወቀ ነው ማናችንም እንግዲህ አሁን ከዚህ ሁሉ አመት ከሼክ ኢብራሂምም ከሌሎችም በኋላ ቅንጣት ነው ያህል ሽርክ ማስገባት አላህ Subhanahu Wa Ta'ala እንደማይመረን ነው ሌላውን ነገር ሁሉ ሊመረን ይችላል ሽርክ ግን ከገባ አላህ Subhanahu Wa Ta'ala ኢለ ተውባ ተውባውም ቢሆን ዘርዘራ ሲመጣ ወይ ለሞት ስል ምንም ነገር ተመልሼ በማልሰራበት ሰዓት በዛን ሰዓት ወይንም ደግሞ ፀሐይ በስተ ምስራቅ መውጣት ትታ በስተ ምዕራብ በምትወጣበት ሰዓት በዛን ሰዓት አላህ ሱብሃነ ወተዓላ ተውባን አይቀበልም። ከዛ ወዲያ ግን ይቀበላል። አሁን አላህ ሱብሃነ ወተዓላ በማንኛውም ጊዜ አላህ በራሱ እንድንገዛው ሲያዘን ወላጆቻችንን ያስከትላል። በሌላም አያ ተጠቅሷል። አያውን ረሳሁት ኢንሻአላህ። እዚህ ላይ ሲሆኑል ነገር ይረሳኛል። خير ان شاء الله ايون رصاد اوكي وبالوالدين احسانا وبالوالدين احسانا كملوا لنسانا اباتنا الناتن من ياهل المكبر اندالبن من ياهل النسون طرو طرو نغر مادرك اندالبن ايفن سبحان الله كتماركوت لمالتنا انقدي هي تماركوت نغر ايفن جهاد لموطات رسولنا عليه الصلاه والسلام طيقاچونا አንዱ ሰሃቢ አባት እናት አለህ ወይ አሉት። በመጀመሪያ ደረጃ ሱብሃንአላህ አላህ ሱብሃነ ወተዓላ ረሱልን ያሳወቃቸው ነገር ሜቢ አባት እና እናቱ ሽማግሌ ሊሆኑ ይችላሉ። የነሱ ህድሚያ ከዛ ከጂሃድ ፊ ሰቢልላህ የበለጠ አድርጎት በዛ አይነት ሁኔታ ጠየቁት። ሲጠይቁት ምንድነው ያለው? አሉኛ አለ። ሁለቱም አሉኛ አለ። ከዛ ሂድና እነሱን ከድማቸው ና ምን ያህል አላህ Subhanahu Wa Ta'ala የነሱን ሐቅ እኛ ላይ እንግዲህ ይሄ አልሐምዱሊላህ ረቢል ዓለሚን የኔዎች አልፈዋል። ወላጆች ያለን ሰዎች ምን ያህል እኔ የሚቆጨኛል ማለት ነው ሞር እንትን ብልላቸው ደስ ይለኝ ነበር። እና ይሄ ትልቅ እንትን ነው። ወላጅ ላለው ሰው ወላጁን እግሩን አጥቦ ቢያድር ጧት ማታ ግንባሩን ስሞ ሁሉን ነገር ትቶ እኔ አባቴ አላህ ይርሐማቸው ሚነግሩኝ እንትን ነበር። አባቴ ግብጽ ነበሩ ለትምርት ማለት ነው። እና በዛም ይነግሩኝ ነበር። አንዱ አሉ እዚህ ላይ ሼክ ኢብራሂም ያው ትምርት የተማራችሁትን ስለ በዚህም ካገናኝች ለመናገር ነው። ከርሶ ደርስ ትንሽ እንትን ይላል ወጣ አለ። እና ምን አሉ አንዱ ልጆች ነበሩት ሴቶች ልጆች አግብተዋል ልጆች ወልደዋል ልጆቹ። እና እሱ ታን እንትን ቤት ውስጥ ነው አጥሌ ነው ደውሎ ልጄ ፈልግሻለሁ ሲል አባባ ዛሬ ልጆቼን እንዲያወጣለሁ ባባ ዛሬ ልጆቼን እንዲላደርግላቸው ነው ብለው ምክንያት ይሰጧቸው ነበር ብለው ብዙ ጊዜ ነግሩን ነበር አባታችን ማለት ነው አላህ ይርሐማቸው። እና ይሄ ሁሉ ምንድን ነው አባ ይሄንን ሐቅ ብናቅ ይሄን አሁን የተማርነውን የተማረ ሰው ይሄን ከጂሃድ በላይ መሆኑን ካወቀ እንግዲህ ጂሃድ ከመሄድ ይሄንን ረሱል መርጠውለት እንዲቀር አደረጉት። ይሄንን የሚያቅ ሰው ወላጁን ምን ያህል ይንከባከባል በምን ያህልስ እንጃ ቦታ ይሰጣቸዋል። እንግዲህ ሁላችንም እንፍረድ። ጂሃድ ማለት ምን ማለት? አንገትን መቀላት ማለት ነው። ሄዶ እግርን መቆረጥ ወይንም አይን መጥፋት እነዚህ አይነት ነገሮች ናቸው። ከዚህ በላይ እንግዲህ ወላጅህን ቁጭ ብለህ እንትን በላሉት። ሌላው ደግሞ اللهم صل አስማ ቢንት አቢ በከር እናቷ ከአሻ 23 አመት ይበልጣሉ ባልሳሳት እና ምንድነው ያሉት እናታቸው ማን ነው የአቡበከር አባትም በኋላ ረሱል ሊሞቱ ሲቃረቡ ነው የሰለሙት። እናቷ ካፊር ነበሩ እና ይፈልጉኛል ሄጄ እንትን ልበላቸው ወይ ለخدማቸው ወይ ምናን ብላ ስጠይቃቸው ረሱልን ሄጄ አሏት ማለት ነው። ሄጂና خدሚያቸው ምን አገናኘው? ያ ቀብሩ የሁሉም ለብቻው ነው። ቀብራቸው የሁሉም የለብቻው ነው። አላመኑ ግን በአላህ Subhanahu Wa Ta'ala መንገድ ላይ አንድ ነገር ካሉሽ አትቀበይ እንጂ በሌላ በኩል በዱንያዊ እንትን ሁሉንም ነገር አርግላቸው አሉ። በዛ ላይ ረሱል አለይሂ ሰላቱ ወሰለም ያው ከተማርነው ነው መጠቅሰው ኢንሻአላህ ምንድነው ያሉት አላህ Subhanahu Wa Ta'ala ወአንዚር አሺረተከል አቅረቢን ብሎ ሲላቸው አመጀመሪያ የሚቀርቡን ሰዎች እንትን ብላቸው አስጠንቅቃቸው ስለ አላህ ሱብሃነ ወተዓላ ነግራህ አስጠንቅቃቸው ብሎ ከጀሃነም አስጠንቅቃቸው ካላመኑበት ብሎ ሲላቸው ሁሉንም ሰበሰቡና ከቀቢላቸው ከአባት ጀመሩ መጀመሪያ አጠቃላይ አሉ። ከዛ በኋላ በተራ በአባት ዘር በእናታቸው አድርገው ሁሉንም እንትን ዘራቸው የዘርዘር ስም ጠሩና ማለት ነው እንዳላረዝም ለሌሎች ቦታ እንድሰጥ ነው ሁሉንም ዘርዘር ሰጡና መጨረሻ ያ ፋጢማ አሏት አንቅቢ ነፍሲኪ ሚነናር ራስሽን ከእሳት አውጪ አሏት። ፈኢኒ ላአምሊኩ ለኩም ሚነላሂ ሸይአን ገይረ አነ ለኩም ረሒመን ሰአቡሉሃ ቢበላሊሃ አሉ። እና ምንድን ነው ከዚህ የምንማረው? ምንድን ነው ያሉት? ራሳችሁን አውጦ ብለው ፋጢማ ጋም ደርሰው ራስሽንም አውጪ አሏት። እኔ ለአንቺ ምንም ነገር ከእሳት የሚያወጣሽ ነገር ልረዳሽ አልችልም፣ እርዳታ የለኝም፣ በዚህ በኩል እጅ የላቸውም። ረሱል አለይሂ ሰላቱ ወሰላም ምንድነው ጀስት እንትኑን መልእክቱን ያስተላልፋሉ፣ የሰለመ ሰለመ፣ የከፈረ ከፈረ። ረሱል አለይሂ ሰላቱ ወሰላም በዚህ የሚጠየቁበትም የለም፣ ቢረዱትም የለም። ቢረዱ ኖሮ ያሳደጓቸውን አቡ ጣሊብን የአልይ አባትን እሳቸውን በረዱ ነበረ፣ እሳቸውን ከእሳት ባወጧቸው ነበረ ያን ሁሉ አድርገውላቸው። እና ምንድነው ያላቸው? ገይረ አነ ለኩም ረሂመን ሰአቡሉ ሀቢ በላሊያ። ማለትም አሁን በመሀከላቸው እንግዲህ ልዩነት ተፈጥሯል፣ ካፊሮቹና ሙስሊም የሰለሙት ማለት ነው። እነዛን እንግዲህ በምንድነው እንትን የሚሏቸው? በዱንያዊ ነገር ብቻ ያንን ያለውን እሳት ልክ ውሃ እሳት እንደሚያጠፋ በዛ አጠፋዋለሁ ብለው አሏቸው። ብለው ለሁሉም በአጠቃላይ ዘርዘርም እየነገሩ እንደዛ አሉ ማለት ነው። ይህንን ስም እንትን ስል ደግሞ እኔ ሌላ ከዚህ መወስደው ትምህርት አለኝ። አንድ ሰው ቤት ውስጥ ልጆች አሉት ባላለው ውጭ ወጥቶ ሌላውን ሰው ከማስተማር ይልቅ እቤት ውስጥ መጀመሪያ ልጄን አሊፍ ባታ ሳላስተምር ወጥቼ እኔ ቁርአን አስተማሪ ቢሆን ምን ያህል አላህ ሱብሓነሁ ወተዓላ በዚህ ላይ እንዲያውም ተጠያቂ እንደሆንኩኝ መጀመሪያ የቅርብ እያልኩኝ ከዛ በኋላ ወደ ላይ ሰደቃም ስሰጥ ኡስታዝ ማሻአላህ አስተምረውናል። በፊቅህም በኩል ቢሆን በዚህም በኩል ቢሆን ሰደቃም ስንሰጥ ከቅርብ እያልን ሞር አጅር ያለውን እንደምንሰራ እና በዚህ እንግዲህ ልጆችንም ቢሆን ቤት ውስጥ ያለውን ሰው መጀመሪያ አስተምሮ በዚህ ብዙ እንትን ነበረ። በሀገራችን አሊም ናቸው ቤት ውስጥ ባለቤት አታውቅም፣ ልጆች ምንም አያውቁም፣ ግን ውጭ በአሊምነታቸው የሚታወቁ ሰዎች ነበሩ። ሂዳያ በአላህ እጅ ነው፣ ግን የመጀመሪያ የራስን ቤትን በደንብ ይዞ ከዛ ወደ ውጭ መውጣት ይሄን ያስተምረኛል። ወላሁ አለም። ጀዛኩም ላህ ኸይር። ሰላም አለይኩም ወረህመቱላህ። ይሰማል? ሰላም አለይኩም ወረህመቱላህ። ይሰማል? ኦኬ። ኡስታዝ ያው ከሱረቱ ኒሳ ብዙ ነገር ተምረናል። እኔ በጣም ቀላል የሆነውን ነገር የተማርኩት ከቁጥር 86 ላይ ወኢዛ ሁይቱም ቢተህየቲን ፈሀዩ ቢአህሰነ ሚንሃ አው ሩዱሃ ኢነላሀ ካነ አላ ኩል ሸይኢን ሀሲባ ከሚለው ምንድን ነው የተማርኩት? ብዙዎቻችን ሰላምታ ላይ በጣም አጭር አድርገን ነው የምንመልሰው፣ ግን የሚከብድ ነገር ሆኖ ሳይሆን በቃ እንደዚሁ በልማድ አንድ ሰው አሰላሙ አለይኩም ሲል ዋለይኩም ሰላም እንላለን። አንዳንዶቻችን እንዲሁም ዝም የምንልም አለን። እና ይህን ከተማርኩኝ በኋላ ግን ተሽቀዳድሜ ነው ሙሉውን የምለው ማለት ነው። እኔም ደግሞ ሰውን አሰላሙ አለይኩም ወራህመቱላሂ ወበረካቱ ስላቸው ወአለይኩም ሰላም ብቻ ሲሉኝ እንደዚህ እኮ እንደዚህ ነው እኮ ሱረቱ ኒሳ ላይ እና ተምረናልና አርዝማችሁ ሙሉን በሉት ብዬ እናገራለሁ ማለት ነው። በርግጥ ይሄ ብቻ አይደለም ብዙ ነገር ተመረናል እና አንዳንድ ጊዜ አሁን ለምሳሌ እኔ ማይክ ዛሬ ገና ነው ያስኩት በጣም እፈራለሁ ይሄ ማይክ መያዝ እንጂ ኡስታዝ ሁሌ እርሶ ሲያስተምሩ በጣም ነው የምንከታተለው የሚጽፉ ልጆች አሉ ሪከርድ የሚያረጉ ልጆች አሉ ኢቨን ሪከርድ ያረጉትን ለሰዎች እየላኩ እንትን የሚሉ ልጆች አሉ እንጂ ሳይገባን ቀርቶ ወይ ደግሞ የእርሶ እንደሚሉት ወይ የኔ አማርኛ አልገባችሁም እንደሚሉት ሳይሆን የእርሶ አማርኛ በጣም ጥርት ያለ ደስ የሚል አማርኛ ነው የሚያወሩት እና ሁሌ የሚገባናል እንከታተላለን ለማለት ነው ትላንትና በቃ ሌላ ቦታ መሄዴ ነው ምናምን ሲሉ በጣም ነበር ያዘን ነው እና ያው ፕሊስ ዶንት ጎ ኖዌር ሁላችንም በጣም ነው የምንወደው እና ብዙዎቻችን እርሶ ስለማይታወቁት ነው እንጂ ብዙዎቻችን በጣም በጣም ነው እየተቀየር ነው እኔ በራሴ ብጀምር እኔ ከቤተሰቦቼ ምንም የወረስኩት ወይ የተማርኩት ነገር የለም ለምሳሌ እኔ አባቴ እኔ አንድ ቀን በህይወቴ ቂልባ ፊት ቆሞ አይቼው አላቅም ሲሰግድ ማለት ነው እና ምንም ነገር የተማርኩት ነገር የለም ጀስት በቃ ተማሩ ጎበዙኝ ምናምን በቃ የዱንያ ነገር እንጂ እንደዚህ ስለ አኺራ የሚያስተምረኝ ነገር አንድም ሰው አልነበረም እና በጣም ይገርመኝ ነበር ምንም አላውቅም ነበር እና ያው በፈለግ ነው ነበር ምንመረው ማለት ነው እና እንደውም እኔ በፊት ሶሪ ጀስት እና በፊት እንዲህ ፓልቶክ ምናምን ራሱ አልሰማም ነበር እና እንዳጋጣሚ አንድ ጊዜ ሶሪ አንድ ጊዜ ሰው ቤት ሄድኩኝና ያዳምጡ ነበረ ፓልቶክና ከዛ እሱ እያስተማሩ ነበርና ምን እየሰማችሁ ነው ስላችሁ እሳቸው በጣም የምንወዳቸው አስተማሪያችን ናቸውና ሰኞ ማክሰኞ ቅዳሜ እሁድ ያስተምራሉ ብለዋሉኝና ቁጭ ብዬ ሰማሁኝና በዛ ወላሂ በጣም ወደድኩት በቃ እና ለካስ እንደዚህ ቤተሰቦቻችን እንኳን እና ቤተሰቦቻችን እንኳን ያላስተማሩን ነገር በትዕግስት እንደዚህ ቁጭ ብሎ ለካስ የሚያስተምር ነገር አለ የሚያስተምር ሰው አለ ለካ አልኩኝ እና ወዲያ ወደ ቤት ሄጄ ፓልቶክ ዳውንሎድ አድርጌ ከዛ በኋላ በቃ ሁሌም የእርሱን ሰዓት በጣም በጉጉት ሰው ጋር እንኳን ብሆን በቃ መሄድ አለብኝ አሁን ትምህርት አለ ምናምን ብዬ ሩጬ ወደ ቤት ይመለስና አዳምጣለሁኝ ኢቭን እንዲህ ኢንተርኔት በጣም ያስቸግረኛል አሁን ግን ልክ ራሱ ኢንተርኔቱን መጥቼ እንዲስከፍቱ ቢስሚላህ ያ አላህ ኡስታዝ እስኪ ጨርሱ ያ ረብ ይሄን ኢንተርኔት እንኳን አታጥፋብኝ ያ አላህ እያልኩኝ ነው ቁጭ ብዬ የምሰማው እና የእርሶን ደርስ መስማት ከጀመርኩ በኋላ በጣም በቃ እኔ በራሴ ብዙ ለውጥ ነው ያየሁት እና በጣም ተቀይሬ ያለሁኝ እና በፊት ራሱ ምንም ሂጃብ መልበስ ምናምን ብዙም አላውቅም ነበር እና አሁን ግን ሂጃብ መለብሳለሁኝ እና ያው በተቻለኝ ቁርአንንም መቀራለሁ እና ያው ባለመመለሳችን ያልገባን እንዳይመስሎት ለማለት ነው እንጂ ሁላችንም በጣም ነው የምንወደው በጣም ብዙ ሰው and እና በጣም ብዙ ሰው ነው ተቀየሯል። እኔ ብዙ ሰው አይቻለሁ ያው ከራሴም ጭምር ማለት ነው። ስለዚህ ያው አልገባንም ማለት አይደለም። በደንብ አድርገው ነው የሚያስተምሩት። አማርኛውም ከማንም የበለጠ ጥሩ ነው። በጣም እንወዳታለን። በጣም ነው የምናከብሩት። ሁሌም አላህ እድሜዎትን እንዲያረዝሙ በጣም ነው ዱዓ የምናደርገው። እና ኢቨን እርሶ እንኳን ቢሄዱ ያው እርሶ ያሉበት ድረስ ነው ሁላችንም እርግጠኛ ነን ሻንጣችንን እያያዝን የምንመጣው። እና በጣም እንወዳታለን ኡስታዝ። ፕሊስ ጀስት ዶንት ጎ ኖ ዌር ነው የምለው። ካረዝምኩ በጣም ሶሪ፣ ይህንኑ ለማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ ተከረ እንዲሁም ኡስታዝ፣ እኔ ከሱረቱ ኒሳ የተማርኩት ነገር በሱረቱ ኒሳ ቁጥር 100 አንድ ሰው እስልምና የሌለበት ሀገር እየኖረ ወደ ሌላ ሀገር መሰደድ እንዳለበት በአላህ ትልቅ ምንዳ እንዳለውና ሞትን ቢያጋጥመው በአላህ ትልቅ ምንዳ እንዳለው ነው የተማርኩት። እንደገና ደግሞ በሱረቱ ኒሳ ከ83 ላይ ደግሞ አንድ ሰው ወሬ የሰማውን ወሬ አጋኖ ማውራት፣ ወሬ ወዲያና ወዲህ ማቀበል ምን ያህል ከባድ እንደሆነ ነው የተማርኩት። እና ኡስታዝ ብዙ ጊዜ እኔ ማይክ ሲይዝ በጣም ውስጤ ይረበሻልና ይንቀጠቀጣልና ለዛ ነው ብዙ ረጅም ሰዓት ማውራት አልችልም። ግን በዚህ አጋጣሚ እኔም ከእህቴ ባብ የተለየ አስተያየት የለኝም። ኡስታዝ እኔም በጣም ብዙ ትምህርቶች ነው የምማረው ያለሁት ከእርሶ። ብዙ በፊት በዲኑ ብዙ ጠለቅ ያለ እውቀት አልነበረኝም፣ ግን እርሶ ማዳመጥ ከጀመርኩኝ በጣም ትልቅ እውቀት ነው እያገኘሁት ያለሁት። ኡስታዝ አደራ ምሎት ነገር ቢኖር ሁላችንም ብንሆን እውቀቱ እርሶን ማዳመጥ ማለት ሳናዳምጡት ቀርተን አይደለም። ግን እኔም ራሴ ብዙ ጊዜ እጽፋለሁኝ፣ ግን እውቀቱን ያወቅኩት ብዙ ጊዜ ለመመለሱ ውስጤ ስለሚረበሽ ነው። ኡስታዝ በጣም ትልቅ ሰው ነው እርሶ፣ ለእኛ ትልቅ ውለታ ነው። እና እኛ በእርግጥ ከፍለን ቢሆን ኖሮ የምናዳምጠው ብዙ ልዩነት ይኖረን ነበር። ያው እርሶ እንደሚሉት አይደለም ግን እኔ እንጃ፣ እኔ ቃላት የለኝም መግለጽ የምችለው ነገር። እና ኡስታዝ ብዙ ትምህርት ነው ያገኘሁት ከእርሶ። እና እንዳለችው እሷም ድሮ እናትና አባቶቻችን ያው ቁርአን ቅሩ ምናምን ቁርአን ቅሩ ወይ አስቀሪ ቀጥረውልን ቤት ውስጥ እንቀራለን በደፈናው እንጂ ዲኑ ምን ያህል እንደዚህ አይነት ሰፊ እውቀት እንዳለው በሴት ልጅ በወንድ ልጅ ልጆች ካደጉ በኋላ ልጆች በልጅነታቸው ሁሉ ነገር በቤተሰብ ምን ያህል ምን ሁሉ ነገር አላህ እንዳስቀመጠው ሁሉ በፋሚሊ ደረጃ ወይ ልጆችን እንደዚህ አያስተምሩንም። እና እኔ ቤተሰቦቼን ለመውቀስ ፈልጌ ሳይሆን እነሱም ምናልባት ያ እውቀቱ ከድሮ ጀምሮ ወይ ሳይኖራቸው ሊሆን ይችላል። ያው ሁሉም ሰው ማለት ባለማወቅ ያው ቁርአንን ቢያቁም ግን ዲቴል ዲኑን እንደዚህ በደንብ ጠለቅ አድርጎ የሚያስተምር ፋሚሊ ከስንት አንድ ነው ኡስታዝ። እና እኔ በጣም ነው ወላሂ አላህ ያቆየት ኡስታዝ። እኔ ሁሌ ነው ዱዓ የማደርገው እና ኡስታዝ አይለዩን እባክዎትን። እኔ ትልቅ እውቀት ነው ያገኘሁት። አሁንም ቢሆን ከብዙ ነገሮች ራሴን ተቆጥቤ እና ብዙ ነገሮችን ከእርሶ እየተማርኩ ነኝ ያለሁት። ኡስታዝ አላህ እድሜዎትን ያቆይልን። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ የጀማዓ እኔም እንደ ሌሎች እህቶቼ የማይክ መያዝ ችግር አለብኝ እና በዚህ ላይ ደግሞ እኔ ጋ ማታ ነው እራት ምናምን ስለምሰራና ስለምሰጣቸው እያዳመጥኩ ነው የምሰራው። ትልቁ ዋናው ነገር ግን በሰማሁት ሁሉ በየቀኑ በራሴ ላይ በማረገው ለውጥና የአላህ ፍራቻ ከቀን ቀን በጣም በኃይለኛው ነው እንትን ያለው ከሰው ሀታ ከሰው ጋር እንኳን አንዳንዴ ለአለመቀላቀል ድረስ እንኳን ፈራለሁ። ለምን በሄድኩበት በየቦታው በቃ ስለመጥፎ ነገር አለማውራት፣ ሰው አንድም ስለ ጥሩ ነገርም አያወራም። በቃ በሀሜትም በኃጢአት ውስጡ ብቻ መጨማለቅ ስለሆነ ሁሉ ነገር ሀታ ያስፈራኛል። በየቦታው ይሄን ሀራም ነው ይሄ ጥሩ አይደለም ተው ይሄ እንደዚህ ነው ስል እንዴ ሁሉ ነገር ሲጀመር ሀራም ነው፣ ሁሉም ሀራም ነው፣ ምን ሀላል አለ ይሉኛል። ተይ እባክሽ ምን እንደዚህ ችክት ያለሽ ይሉኛል። ግን እኔ በጣም ነው የሚያስፈራኝ። ሀታ ማወራወረ በጨዋታ እንኳን የምጫወተው ተመልሽ የቤቴ እንቅልፍ እስከሚያሳጣኝ ድረስ አስቀይሜ ይሁን ስብሃንላህ መጥፎ ተናግሬ ይሁን እስከምል ድረስ እና ሁሉ ነገር ቤተሰብን በሩቅ እንኳን ስደውልላቸው ባናገርኳቸው ቁጥር ስለ ሁሉ ነገር ስናገር እንዴ አንቺ እዛ ሩቆ ነሽ እኛ እዚህ ቁጭ ብለን ስለ ምንም ነገር ደንታ የለም እስላም ሀገር ውስጥ እያለን ምንድን ነው አንቺ ትልቅ ሼክ አለትሆኝ ነው እንዴ ይሉኛል። ኧረ አላህ እንደው ሀፊዘል ቁርአን ባረገኝ ነው ምላቸው። እናንተ ለምን ትቀልዳላችሁ? አንድ ደቂቃ መቀለድ የለበትም እያልኩኝ ነው ምነግራቸው ለእህቶቼ ሁሉ። ሀታ ከድሮውም አላህ አልሐምዱሊላህ ስብሃነሁ ወተዓላ ራህመት እንዲኖረኝ አድርጎኛል። ግን በጣም በብዙ ነው የተለወጥኩት። በዚች በሶስት አመት ውስጥ ብቻ ብዙ ብዙ ነገር ነው የተፈራረቀብኝ። ግን የእርሶን ትምህርት የሌሎች እስታስ ትምህርቶች ባላዳምጥ ኖሮ ዛሬ ወይ አብጃለሁ ወይ አላቅም። ብቻ ግን አላህ ኃይሉን ሰጠኝ። እሱን ቃል በደንብ ስለማዳምጥና በተግባር ለማዋል በብዙ ስለምጥር አላህን ኃይል ስጠኝ እያልኩ ስለምለምነው ብቻ። ለምን በአንድ ጊዜ እህቴን አጣዋት፣ እጄ ላይ ሞተች። ሌላዋን ሳይቆይ እሷም ተደረበች። እኔ በሽተኛ ነኝ፣ ግን ሁሉን በጥንካሬ ይዤ በደጅ የሚያየኝ እቺ ጨካኝ ነች፣ ለእህቶቿ እንኳን ማታዝን እንደሚሉኝ አውቃለሁ። ግን አላህ ስብሃነሁ ወተዓላ ሁሉ የሱ ስለሆነ ሁሉ በሱ ትቼ ነው በሁሉም በኩል ነገር ሁሉ ነገር ሰብል አድርጌ ነው እንትን የምለው። ለምን ሁሉ ነገር የአላህ ነው። ከአላህ ውጭ ደግሞ እኛ ምንም የለንም። መማር ትልቅ ትምህርት ነው የሰጡን። ሀታ እኔ እድል አልነበረኝም፣ አላስተማሩኝም። ከአሊፍ ጀምሬ ነው በየሩሙ ዞሬ ከአሊፍ ጀምሬ አስተምረውኝ ያው አልሐምዱሊላህ ዛሬ ሱረቱን ኑህ ደረስኩኝ። አልሐምዱሊላህ ረብል ዓለሚን። አፍሬ ነበረ ለመማሩ እንኳን እንዴት ከአሊፍ እጀምራለሁ እንዴትስ ይገባኛል ብዬ። ግን ፍላጎቱ ስላለኝ አላህ ያለ ምንም ችግር ነው ለዚህ እንኳን ያደረሰኝ። ወላሂ ብዙ ትምህርት ነው የምንቀስመው። ወላ ስለ ሰው ሀቅ የሰው ሀቅ ምንም የሰው ሀቅ ጥሩ እንዳልሆነ ወላ የቲም ሀቅ ቢሆን የቤተሰብ ሀቅ ቢሆን በብዙ ነገር ሀታ ተቆጥሮ አያልቅም የተማርነው ትምህርት። በየቀኑ ግን እንታገላለን። እኔ በበኩሌ በየቀኑ በብዙ እታገላለሁ። በብዙ አላህን በጣም ነው የምፈራው። መጥፎ ነገር እንኳን ሰርቼ በጭንቅላቴ እንኳን አንድ ነገር ከታሰበኝ አውዝ ብላ ምን ሸጣን ልጅም ያ አላህ አፍርሃለሁ። ያ አላህ እንዴት መጥፎ አስባለሁ። አንተ አፉ ባይነት አፉ በለኝ። እኔ ካንተ አፍሬያለሁ ያ አላህ። እኔ መጥፎ ሰው ነኝ ብዬ ራሴን ብዙ ነው የምወቅሰው። ስለዚህ ኡስታዝ አላህ እድሜ ይስጣችሁ። ብዙ ምንም የምለው ነገር የለም። የምትሰሩት ለአንድ አላህ ብላችሁ ስለሆነ አላህ ውስጣችሁን ይላችሁ። እና በጣም በጣም ብዙ ነው የተማርነው እና ተቆጥሮ ማያልቅም። በብዙ ነገር ብቻ ተለውጠናል። ወላሂ እኔ በበኩሌ በብዙ ተለውጫለሁ። አላህ ይጨምርላችሁ። ከሰው ሀቅም እጠነቀቃለሁ፣ ከሀሜትም እጠነቀቃለሁ። ብዙ ወንጀል ከምንሰራ በየቀኑ ከዚህ ሁሉ ለመሸሽ በጣም እጥራለሁ። ስለዚህ አሁንም አላህ ይጨምሩሎት። ብዙም አላበዛበትም። ጀዛኩም አላህ አልፈከይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ አፉ ይበላል። بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله على نبينا محمد وعلى آله وصحبه أجمعين. أما بعد، وندموشنا أهتوش عند سو قدي سو ملائكة لهنا يتشلم، سو الله لهنا يتشلم، سو يوكتو بتقام بتقام بتقام يتحت أرانا قرنو سو بچنك الله تغيارف بيتشانو أسترقمو يمين ناقرو. إني حقيقة تنان تنام هون كذاب فيتم سنادت سكوتا الله يقال لمن عندما كوتا لمن عندما نادد عند سو يبدلين يلم كم بقال ندال وسط يبدلين سو يلم عند سو مطفو يدرغين سو يلم كن الله سبحانه وتعالى يهلو أواكي هونو እናንተ ስላል ተጠቀማችሁ ብቻ ነበር የሚያናደደኝ። እናንተ ይሁን ሁሉ ትምርት ስንት ተጥሮበት ተፈቶ ሲሰጣችሁ ሪአክት አለማረጋችሁ እኔ በጣም ራሴን ይመታኝ ነበር። طيب አንዳንድ ጊዜ ስተቱ በራሴ ላይ ነው ማወድቀው። ምነው ያው እንደተባለው ነው አሁንም ልድገመው የኔ አማርኛ ስለማይገባቸው ነው ወይስ ትምርቱ ከበድ ስላለ ነው? እና ትምርቱ ላቀለው ቀላል አርገው እንዴት ላርገው? እንግዲህ ከዚህ በላ ከዚህ በታች ትምርቱ በጣም ዝቅ ካለ ትርጉም አይሰጥም እንጂ እኔ አሁን በመኮርላችሁ ሊዩነቱ ታቃላችሁ። እናንተ ሱረት አልማኢዳን ጀምራለን አይደለም? በቃ ቃል ባቃሉ بسم الله الرحمن الرحيم يا أيها الناس منام بيجمر سورة المائدة كما توب لا آية بهلا سام تلج أرسو يشل الله بل لا تندم الدرج قلبك ألو ترجمه بك ترجمه يا قرآن ترجم ستجه قرآن راسو بهلو بأن دامت أرسو الله ترجم تسد كلنا ترجم تسد تول أرسو يشل الله جنين إنجز هذا لما رجعوا إزاريت مرت إزاريت درس ني ብዙ ጊዜ ነው ያልኳችሁ ቢያንስ ቢያንስ 12 የዑለማዎቹ ተፍሲሮች ፊቴ ላይ ተቀምጠዋል ጣውላው ላይ። አንድ አያ ትርጉሙ ዓለማ ከፈለኩ በ12 ተፍሲር ነው ማየው። ትላልቆቹ ከሰሃባ ጀምሮ እስካሁን ድረስ ያሉ የቁርአን ሙፈሲሮች በ12 ከዛም ይበዛሉ። አንዳንድ ጊዜ በሁሉም አይቼ አያው 100 በ100 ትክክል ትርጉም ሲያገኝ የማቀርብላችሁ እዛ ጊዜ ነው። እንዲያውም ከኔ ብዙ ጨምራለሁ ምሳሌዎች በአይኔ ተከሰቱ በአይኔ ያየኋቸው ክስተቶች በሙሉ አሁን በደንብ አድርጎ የሚገልጹት እንደ ምሳሌዎች አድርጌ እንደ ጆክ አድርጌ እንደዚህ እንደዚህ በቃ በብዙ ነገር ያኒ አሳምሬ ሳቀርበው ተፍሲር አይደለም يتفسير نو فقه نو سيرة نو توحيد نو من يللبت علي يهون هلو نقر عند ماد بيائنة مقبن ديازي يهن نقر سيك أرب الله شو رياكت سات آمن على اللهون قدي إني من نقر بمولو هاو يعني نفاسو يوسدو نو ويلين ويلين والله كسركو إيالكو نبر إما سبو يعني مايك ايزاچو علمنا غراچو بني استساسه بينبرو بتمرت عالم يلاچون بيين ماسبو ينبركو بليلا انغاغر مايك يزو يالتناغري الگباوم ويم السمام ويم يلم بارك ارغونه هيد لالو هاندند غزي اناند غزي دمو قونقوا يسلال گباچو نو اناند غزي تمرتو سله كباد سله هونه نو انديت لاقلو ينبرني انغدي چنقلاتين مربش ينبر اسكون درس اسكزاري درس እንደዚህ አፋቸው የማይከፍቱ ማይክሮፎን ይዘው የማይናገሩ በጣም ትልቅ ተጠቃሚዎች እንዳሉ ግን አላቅም ነበር። ሐቂቀተን አላቅም ነበር። ይባቅ እንኳን የማይክሮፎን ይዘው መናገሩ ምንም ነገር አያደርግልኝም እኔ እኔ ግን የምፈልገው ያ ረቢ ላለሁ እኔ ትምርት እየቀመሱት ነው ወይ ህይወታቸው እየቀየረ ነው ወይ እየሰሙትና ቢያንስ ቢያንስ በሚችሉት ነገር እየተረጎሙት ነው ወይ ወይስ ከንቱ እየሄደ ነው ትምርቴ ብዬ አንዳንድ ጊዜ ማለቅስበት ቀን አለ እና ይህ ነገር ሲከሰት ሐቂቀተን እንደዚህ ብዬ ካልተቆጣሁማ ጥሩ አይመጣም እንዲያውም አንድ ሰው በመሬት ላይ ዘርቶ ከረምቱን በሙሉ ሲጠብቅ ቆይቶ እህል ሳይወጣ ሲቀር ገበሬው እንዴት እንደሚያዝን ሁላችን እናቃለን እንደዚህ እኮ ነው ይሆንኩኔ ዛሬ ግን እህቶቻችን ይህን ነገር ሰምተው ህይወታቸው እንደተቀየረ ማይክ ይዘህ መናገሩ እሱ አይደለም ምልክቱ ብለው ሲነግሩኝ አሁን አንዳንድ ነገር ሊገባኝ ቻለ ማለት ነው ወንድሞችና እህቶች አና ታጅር እኔ ነጋዴ ነኝ የምነግደው ከአላህ ነው የነገድኩት ንግድ ክሳራ ሲያመጣ አዝናለሁ ሁሉ ነጋዴ እንደሚያዝን እና ይህ ነገር አሁን እድሜያችን በቃ ሁላችን እዚህ ያለነው ስንት እንደቀረው አናቅም ይህን ሁሉ ተለፍቶበት አንድ ሰው በህይወቱ ሳይቀየር ሼክ ኢብራሂም ሙተዋል ሲባል መጀመሪያ ማዝነው እኔ ነኝና ግን ዛሬ ሐቂቀተን በጣም ደስ አለኝ ሁለት ሶስት እህቶች እንደዚህ ሲናገሩ ሌሎችም እንደሱ አሉ ነው የምለው ተስፋ ሰጠኝ እና እንግዲህ አሁን ዛሬ የገባኝ ይመስለኛል ለምን እንደምናደድ ለምን እንደምቆጣ የገባችሁ ይመስለኛል ዛሬ ምክንያቱም እኔ ሁላችሁም እዚህ ያላችሁ በሮም ያላችሁ ጠቅላላ በሁሉም ሮም ያላችሁ يعني يسبسبن هو لا اله الا الله محمد رسول الله باندروم بهلتروم يسبسبن السنه عندو كاندو تقم يميوسدو يلم ويم عندو لاندو عندو المغدات تبلو يغبا يلم واناو نغرو كالله غا تجاره لمارغنو انا اني بتام بتام دستنيا هونكو زاري مكناتوم علو لكا يوتاچو ميقيرو سلتاچو የአላህን ቃል የነብዩን ቃል ሰምተው ቢያንስ ቢያንስ ግማሹም አንድ ሩብም አንድ አስረኛውም በህይወታቸው አስገብተው ህይወታቸው የሚቀይሩ ካሉ እንማ ምን ፈልጋለሁ ከዚህ በላይ አገኘሁ እኮ አሁን ሁሉም ተገኘ አልহামዱሊላህ ስለዚህ ማይክ ይዞ መመለስ መናገር እንደ ትልቅ ምሰሶ ነበር በእኔ ዛሬ ግን ፈርሰዋል አልহামዱሊላህ ማይክ ዛችሁ ብትናገሩም ባትናገሩም ዋናው አይቡ الله هيك قال انقدي يا الله ان غيره يدينون غيره يزوج نو انجي يراسي انتن دموز تسطونينا دموز سلكلكلاچون ويم دومو انتنو براسي اكليل ورق نبر ورق يتسرى زود نبرنا اسو سلا نساچوت منامن منامن منامن اندزي هادلم نغرو سلمن لمن التتقماچوم እና ሁለት ነገር መጀመሪያ እናንተ ለምን ሁለተኛ ደግሞ እኔ ሁሉ ጥሬ ሳመጣው ለምን እንደይናል አልহামዱሊላህ ተቀርፎ ሄደ ይመስለኛል ዛሬ ሁለት ሴቶች ወይም ሶስት ሴቶች መናገር ማለት ብዙ ሰዎችም እንደነሱ አሉ ብያምናለሁ አልহামዱሊላህ ثم الحمد لله ثم الحمد لله اذا كهم بهالا ادمياችን برزمن بياطرم يعني فريو يتገኘ ስለሆነ الله يا بجو الله لاتشن بعند مسمر بعند جنة بعند جنة باب اسقبتو كنبياتشن قايا قنانيان لالهو يهن دستاي لمقلس نواهون مايكي وصدكو تنجي كهون بها لام باتش امرو منم اسفل لقم خلاص يمسمان اقر بسوس توش سمان انباتشو متارقوال القسوال يهي من ملكتنو ትምርቱን ለቀየራቸው ነው ማቀው በጣም ትልቅ ገጸ በረከት ነው ለኔ ትልቅ ስጦታ ነውና አላሁ ያዕለም በልቤ ያለው ያው ሁለት ሶስት ጊዜ ደጋግሜ ነገርኳችሁ ነውና አላህ Subhanahu ወተዓላ ሁሉ ሁላችን የሱ ባሪያዎች ያርገናል ማይክ ፍሪ ወንድሞች ሰላም አለይኩም። ያው ማይክ ይዘለም ስፋስ ማሻአላህ የሴቶች ሴቶቻችን ወላሂ በጣም ልብ ይሰብራል። ያው እንደሚታየው ነው ኡስታዝ፣ ሰው ሁሉ ይከታተላል፣ ግን ያው የሚመልሰው ሰው አስር እንኳን አይሆንም። ያው የሚታወቅ ነው። እኔም ሁሉ የተከታታይ ነኝ። ያው ሁሉም ሰው አለ ማለት ነው፣ 200 ምናምን ሰው በየሳምንቱ ከመጣ ሁሉም ሰው ይከታተላል ማለት ነው። ሌላ ጊዜ ያው ያውቃሉ ደግሞ እንደሚጎል እና ሁሉም ሰው ከልቡ ነው የሚከታተለው። ኢንሻአላህ አላህ ወደ ስራ ይወፍቀን። ኡስታዝ የኔ ለየት የሚያደርገው ያው ቀኑን ያው በጉጉት እጠብቃለሁ በጣም በተለይ ሰኞ እና ማክሰኞ። የሚገርመው ግን ኡስታዝ የሚያጋጥመኝ ነገር ሰኞ ሰኞ ሲሆን ወላሂ ከየት እንደሆነ አላውቅም እንቅልፍ ይጥልብኛል እና የእርሱም ፕሮግራም ለማዳመጥ ውጭ ብዬ ሻይ አፍልቼ ምን ብዬ በቃ እየተነሳሁ እየሄድኩ ምናምን ነው የምሰማው። በጣም ይገርመኛል ሱብሃንአላህ። እና ትናንትናም እንደዚሁ በቤት መጥቼ እንደገባሁ ኃይለኛ እንቅልፍ ወሰደኝ እና ልክ ከእንቅልፌ ትዝ ያለኝ ዛሬ ሰኞ ነው ማለት ነው አልኩ። ሱብሃንአላህ አቡ መሐመድ አመለጠኝ አልኩ። እና ሱብሃንአላህ እራሳችን እንኳን እየታገልን ነው ማለት በረካ ያለው ነገር ስለሆነ ያው ሰይጣኑም ምኑም ጅኑም ሁሉም ነገር ወላሂ ጫና ስላለብን ነው መሰለኝ እኛ ራሱ እየታገልን ነው የምናዳምጠው። ማለት አንዳንዱ ላይ መቼ ይችላል የኔን ነው የምናገረው ወጣት እና ምን ያህል ጉጉት እንዳለኝ ስለማቅ ነፍስ ይሁን ምን ይሁን በዚህ አጋጣሚ ዱአ አድርጉልኝ። ለዛ ነው ወጣት ያው ሁላችንም እንመልሳለን እጅ ባናወጣም ያው ሲጠይቁ መልሱን እንመልሰዋለን እንሞክራለን። ኢንሻአላህ ለመሳተፍ ደግሞ አላህ ይጨምርልን። ዋናውን ብለው ወጣት ዱአ አድርጉልኝ። ያው በዚህ አጋጣሚ ጠይቆታለሁ ጀማውንም እንደዚህ። ሰላም አለይኩም። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ይሰማል ይሰማል ያ ጀማ? ኦኬ ጀዛኩም ወላህ ኸይረን ጀዛ። በጣም አመሰግናለሁ ኡስታዙና። እኔ በእርግጥ እዚህ ብዙን ጊዜ ሩም ማይክ አልይዝም። እኔ ማይክ የሚይዘው የባይሎክስ ጀማ ነኝ። ኢንሻአላ እዚህ ጋር ሳላሳስባችሁ ማላልፈው ነገር የእርሶ ትምህርት እዚህ ፓልቶክ ላይ ብቻ አይደለም እየተከታተል ነው ያለ ነው። በተለያዩ ስሞች መግባት ማይችሉ ሰዎች ባይዶክስ ላይ ቢያንስ ሁለት ሩሞች ከመቶ በላይ ሰው ኢንሻአላህ እየተከታተለ ነው ያለው። እዛም ያኔ የዛ ታዳሚ ነኝ እኔ። ጀዛኩሙላህ ኸይረን ጀዛ። እና በጣም እንደተቀየርን ወላሂ የእርሶ ትምህርት በተጀመረ ሰዓት ሎቢ ላይ እንኳን አንጽፍም። ሁሉም ስሙ በቃ ስሙ ያለና ሰው የሌለ አክል ይመስላል። እኔ ማይክ ለቅቄ ነበር ሶሪ። እና በጣም አሁንም ለቀኩ አይሰማም? ይሰማል። እና የእርሶን ትምህርት እዚህ ፓልቶክ ላይ ብቻ አይደለም ያበቃው፣ አላህ ይጨምርልዎት። ወላሂ ላፕቶፕ እንኳን ዘግተን ስንወጣ ፕሊዝ ፕራይቬቶች ትንሽ ሰዓት አቁሙልኝ፣ ፕራይቬት ሲመቱብኝ እዚህ ማይክ አዲስ ማይክ ሊዝ አልሰጠኝም። እዛ አዲስ ማይክ ሊዝ አልሰጠኝም። አብሽር ኡስታዝ በቃ ማይክ ፍሪ ላወራ አልቻልኩኝም። አብሽሪ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ ይሰማችኋል? ይሰማል? እስኪ አንዳንድ አሳዩ ኢንሻአላህ። ጀዛኩሙላሁ ኸይረል ጀዛ ወባረከላሁ ፊኩም። ወላሂ በጣም ዛሬ ልብ የሚነካ ንግግሮችን ነው የሰማነው። አላህ ሱብሃነሁ ወተዓላ ጀዛችሁን ይክፈላችሁ። አላህ ጀለ ወዓላ ጀዛችሁን በዱንያም በአኺራም ይክፈላችሁ። ተማሪዎች፣ ታዳሚዎች፣ አዳማጮች፣ ኡስታዛችንንም እንደዚሁ ሁላችሁንም። እኔ የምለው አንድ ነሽዳ ልበል ብዬ ነው። እሱም ስለ ኡስታዝ معلمي أنت هنا أنت هنا مثل أبي علمتني في دروسي بالجد والذكاء معلمي معلمي أنت هنا مثل أبي علمتني في دروسي بالجد والذكاء واحفظ أبي وأمي وكل أصدقائي يا واسع الأطاء يا واسع الأطاء واحفظ أبي وأمي يا واسع الأطاء رب استجيب لي دعائي والله وندموچنا هتوج استاذ مالت እዚህ ቦታ ባሁን ሰዓት ቁጭ ባልነበት አባት ነው አስተማሪ ከአባት አባትና እናት ወልደውናል የዱንያን ህይወት ያስቡልናል ለአኺራም የሚጨነቁም ቢኖሩ ኡስታዝ ማለት ከማንኛውም በላይ አሳሳቢ ለሆነውና በጣም አስፈላጊ ለሆነው ለአኺራ የሚጨነቅ ነው እኛ ደስተኛ ሆነን በዱንያም ተደስተን በአኺራ ጀነት እንድንገባ የሚጨነቅ ነው ኡስታዝ ማለት لازم احترام لنا درق الله تشاو لنا كبرات تشاو يقبع ينسو وطيت كنعم يفلقوت للا سهون ينعم الكير ينعم بإيمان لا يمسا تانسا بعبادة لا يمتنا كرنا لنسو تندق دستا أسأل الله سبحانه وتعالى لأستاذو تشاكين بملو لم يستمرون ወደ ሐቅ መንገድ ለሚጠሩን ሁላ አላሁ ሱብሃነሁ ወተዓላ ስራቸው የሚለፉት ለላህ ነው ነገ የውል ቂያማ በጀነት የሚደሰቱና ሰደቀቱን ጃሪያ የማትቋረጥ ለሰደቃ አላህ እንዲያረግላቸው አላህን ለምናለሁ እኛም ተማሪዎች በነሱ ትምህርት በትክክል ስራ ላይ ያውለን ህቶቻችን እና ወንድሞቻችን እንዳሉት ራሳችንን ቀይረን ውጤት በነፍሳችን ላይ አስገኝተን ለሌሎችም እንመነተርፍ አላህ እንዲያረገን አላህ Subhanahu Wa Ta'ala ለምነዋለሁ ወንድሞችና ህቶች Subhanallah ምን ምለው የለኝም ከዚህ ውጪ በመጨረሻ ይችን አሁን ያልኳት ነሽላ ደግሜያት ማይኩን ለቃለሁ معلم مالت ያው ነሽዳው معلم አስተማሪ ማለት አንተ እዚህ ቦታ እኮ ልክ እንዳባት ነህ በትግል ያላቸውን ጊዜና ያላቸውን ዕውቀት በሚቻላቸው መጠን ጥረት አድርገው በትህትና በሰብር ያስተማሩን አባት ናቸው ነው ይሄ ነው ማለት ስለዚህ አንዴ በዚህ ሰናበታችኋል ሙአሊሚ ሙአሊሚ أستاذي أنت هنا مثل أبي علمتني في دروسي بالجد والذكاء واحفظ أبي وأمي وكل أصدقائي يا واسع العطاء رب استجب لي دعائي رب استجب لي دعائي. والسلام عليكم ورحمة الله وبركاته. مايك فري وندم وشنا. السلام عليكم ورحمة الله وبركاته. الحمد لله والله تلك نقرنا ببالتوك إيهن درس عينتان ممار مجالات شله والله شنم تلك تطمنو يا قنين ببتي علانو يعني براسي بزو تتكمي بتعلو بياسو علو مالت بفيت كنبرين يبلتا زي حديثونم قرآنونم ملو نقر سسامة بزو نقر يتتكمكو نو الحمد لله والله شنم يتتكمننو يوم مايك ميازلنا مورات سلم من فرانو نجي استاذ ያልተጠቀምን እንደምስሉት ያ ሁሉም ሰው ብሎታ ነገሩን ማለት ነው ኢንሻአላህ እኔ አሁን ምንድነው ከተማርነው ላይ ለማስተዋስ መፈልገው ስለ ተቅዋ የተናገሩት ነገር አለና ተቅዋን በተመለከተ ካሉት ውስጥ አላህ Subhanahu ta'ala በሚጠላው ነገር እንዳያገኘን እና በሚወደው ነገር እንዲያገኘን ብለ የገለጹት አገላለጽ በጣም ውስጤን እንትን ያደርጋል ትልቅ አባባል ነው ቁርአኑ የተገለጸበት ማለት ነው እሱ ስለ አላህ ትልቅነት ብዙ ነገር ተምረናል በዚህ በስምኒ ሳውቱ ላይ ማለት ነው ስለ አላህ ትልቅነቱ ማንነቱ የሰማይ የምድር ባለቤትነቱ ማሻአላ ብዙ ነገር ተምረናል እና ወላይ በጣም ተጠቅመናል ለማለት ፈልጋለሁ ኢንሻአላህ እንግዲህ ብዙ ማውራት አልችልም አፉ ወልን ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም አለይኩም ወራህመቱላሂ ወበረካቱ አፉ ወልን ስለዘለልኳችሁ ኡስታዝን አንድ ጊዜ እንጠይቃቸውና የሚቆዩ ከሆነ አሁን ሰዓት እዛ በጣም ሄዶባቸዋል ከምሽቱ 6 ሰዓት ከሩብ ነው የሚሄዱ ከሆነ ኢንሻአላህ አንድ አንድ ፍጡንና እንሸኛቸው አቆያለሁ የሚሉ ከሆነ ደግሞ አይሰማም ምክንያቱም ከምሽቱ 6 ሰዓት ተኩል ነው ገና ፈጅር ይጠብቃቸዋል ኢንሻአላህ አላህ ይዛ ሰው ይበላቸው ኡስታዝ የሚቆዩ ከሆነ ኢንሻአላህ ማይክ ፍሪ ኢንሻአላህ ማይክ ፍሪ ለኡስታዝ ማይክ ፍሪ بسم الله الرحمن الرحيم ወንድሞችና እህቶች በጣም አመሰግናለሁ አሁን እንኳን ማይክ ወሰድኩት ምንድነው እኛ ሁላችን ወንጀሎች እናቃለን ወንጀል ማለት ትልቅ ትልቅ ዘንብ ነው እንደ ስርቅ እንደ ሌብነት ሰው መግደል ኸምር መጠጣት እና ሰው መዝለም ዚና ምናምን ሁሉ ከባኢረ ዝኑብ ይባላል አብዛኞቻችን የማናውቀው ደግሞ አንድ ድብቅ የሆነው ወንጀል አለ እሱን ለማስቆም ነው አሁን እጄ እንትን ማይክ ያስኩት ማይክ ስቻለው መሰለኝ ሰላም አለይኩም አሁን የተሰማ ነው ወንድሞች ማይክ ስቼ ነበር አለ እንዴ እሺ ማይክ ትቼ ነበር እና ምን ለማለት ነው የፈለኩት ወንድሞች ብዙ ሰዎች የሚስቱት አንድ ወንጀል አለና እሱን ላስተዋውቃችሁና ከዛ በኋላ ይሄን ነገር እንዲቆም ነው የፈለኩት ምንድነው እስካሁን ድረስ የተናገራችሁት ወንድም ሴትም ሁሉ በመጀመሪያ አላህ Subhanahu ta'ala ጨምርላችሁ ምስጋናዬን ግድብ የለውም حقیقتن እና ትልቁ አሁን ለመናገር የፈለኩት ምንድነው አንድ ሰው ሲመጎስና ሲያወድሱት ዝም ብሎ መስማቱ ትልቅ ወንጀል ነው። የሚያመጉሰው ሰው የሚሰማው የገለጸ ነው። የሚያመጉሰውና የሚያወድሰው ሰው ሐቂቀተን ከልቡ የወጣ ጥሩ ምኞትና ያለው አስተያየት መግለጹ ነው። እሱ በጣም ቆንጆ ነው፣ ጥሩ ነው። ላኪን ይቺ ነፍስያ በጣም ቆሻሻ ነች። ከሸይጣን ጋር ትልቅ ጓደኝነት አላት። ይቺ ነፍስያ ሂየ አማረቱን ቢሱ። ይቺ ነፍስያ ያከማቸው አጅር ያከማቸው ብዙ ጥሩ ጥሩ ነገር የምታበላሽና ትንትንትንትን የምታረግ ነች ይቺ ነፍስያ። ይቺ ነፍስያ ወንድሞች ምጎሳና መወደስ ትወዳለች። አላህ እንደዚህ አያርገን እና እስካሁን ድረስ ያላችሁ ጥሩ ጥሩ ነገር አላህ ይቀበለው። እኔም ደስ ብሎኛል። ከዚህ ደቂቃ በኋላ ግን ቢቆም ይሻለኛል። ምክንያቱም ይቺ ነፍስያ ትታመንም መጥፎ ነች። ውደሳውና ሙገሳው የሚወደው አላህ ብቻ ነው ብለናል ትናንትና። የሰው ልጅ ግን ሁለተኛ አእምሮውና ጭንቅላቱ ትክክል የሚሰራ ከሆነ የተወሰነ ሙገሳ ተቀብሎ ከዛ ግን ሰውነቱ መንቀጥቀጥ አለበት፣ እንዲያውም በጣም ከዛ መሸሽ አለበት። እና እኔ ራሴ እንትን እያልኩ ነው፣ እናንተን አይደለም። ይበቃኛል ኢንሻአላህ። እስካሁን ድረስ የተሰጠ ከልብ የወጣ ነው። እኔ እንደሰማው ወይም ሰዎቹ እንዲሰሙላችሁ አይደለም የተናገራችሁት። አልሐምዱሊላህ ብዙ ፍሬ እንዳለ ነው ያሰብኩት። ግን ድንበሩ እንትን ጠብቆ ቢሄድ ሙገሳው እና አልሐምዱሊላህ ለአላህ ብትሰጡልኝ ይሻላል። እኔ በጆሮ ከምሰማው ይህን ሁሉ የምትሉት ነገር ሁሉ ለአላህ ስጡትና ከአላህ ብቀበለው ይሻለኛል ነገ። ይህን ለማለት ነው አሁን ማይኩ የያዝኩትና ሹክረን ለኩም በጣም ነው ማመሰግነው። የተቀረው ውደሳ ሙገሳ ምናምን ካለ ለአላህ አስተላልፉትና ከሱ አገኛለሁ ነው ምለው። በእውነት በእውነት ልንገራችሁ፣ ስንት ጊዜ ነው የነገርኳችሁ? እኔ ሸክ ኢብራሂም ትምህርትህ ጥሩ ነው እንዴት ነው ምናምን ሲሉኝ የሚሰማኝ የኔ እየታወቀኝ የደም ግፊት ወደ ላይ እንደሚሄድ አቃለሁ፣ ሰውነቴ እንደሚገታተር አቃለሁ። አልወድም፣ በጣም በጣም ነው የምጠላው፣ በጣም በጣም። ምክንያቱም አቃለሁ የሰሓባ ታሪክ አንብበናል፣ የነቢዮች ታሪክ አንብበናል፣ የሳሊሖች የአኢማ አንብበናል። ከሚጠሉት አንዱ ይህ ነበር። ጥሩ ብታይም በሰው ጥሩ ነው፣ ጥሩ አድርገሃል፣ በጣም ይህ ሰውየው አህያ ሊበደር ሄደና ሰውየውን ሲያገኘው ቀጥታ ፖይንቱ ጋር አልሄደም። ዝም ብሎ ስለሆነ ስላልሆነ ነገር ሲቀበጣጠር ቆይቶ ከዛ በጎን አንድ ሰውዬ መጣና ጠራውና እባክህን አህያን አውሰኝ አለው ማለት ነው። ከዛ እሺ እዛ ጋር አለችልህ ውሰዳት ብሎ ወሰደ ማለት ነው። ከዛ እሱ አውርቶ ስንት ሰዓት ሙሉ አውርቶ ሲጨርስ የመጣሁት እኮ አህያ ለወስድ ነበር የመጣሁት እና ስጠኝ ብሎ ሲለው እንዴ ለዚህ ነው እንደ የመጣው እስካሁን ድረስ አንተ እኮ ቆሞ ስታወራኝ ጓደኛህ ያ የቀድሞ ሰው እየጠራኝ ሊዋስ ነበረ እና ወሰደው እኮ ብሎ አለ ማለት ነው። እና ከዚህ ከርሶ በቃ አንድ ነገር ወዲያውኑ ጌደ ፖይንት ወዲያውኑ አንድ ነገር የፈለጉበት ነገር በመጣንበት አንድ ነገር ፈልገ ስትመጣ ወዲያውኑ ፖይንቱን ቋጭቶ እንትን ማለት እንዳለብን ይህን ነገር አስተምሮን ስራ ቦታ ነበርኩ ወላሂ ስሰማው በጣም ነው ያሳቀኝና ስንት ሰዓት ሙሉ ጠብቆ እሱ ሳያገኝ ያንኛው ለአንድ ደቂቃ ጠርቶት ይዞ ሄደ ማለት ነው። እና ሁሌ ከሚያስቀኝ ነገር አንዱ ይሄ ነው። እና በጣም ነው የምንወደውት። አላህ ይጨምርልዎት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አልያዝኩም እንዴ ማይክ ይዣለሁ አይደል? ኦኬ ኦኬ። ሁላችሁም ጀዛኩሙላህ ከላይ እስከታች ኡስታዝ የተናገራችሁት ኡስታዝ በቃቸው ደረሳቸው መልእክቱ። እኛም ብንናገር ያው ይሄንን ነው የምንደጋግመውና ይብቃቸው። ባይሆን የሚያስቅ ነገር አለን የምትሉት ከሆነ ካላችሁ ፓሊ ዘጋ ነው። አራ ላይ ይሁን እኔ ጋር አሊ አንተ ጋር ብቻ ነው የመጣው፣ እኔ ጋር ገና አልመጣም። አረ እሺ በቃ ሳይዘጋ ጀዛኩሙላህ ሁላችሁ። ኡስታዝ አላህ ይደዶት፣ አላህ እድሜዎትን ረጅም እድሜ ይስጥልን፣ አላህ ከኛ አይለዮት። እርሶ ተርዴት እና ኢንሻአላህ የትም አይሄዱብንም፣ ከኛው ጋር ነውት። ኢንሻአላህ አላህ እድሜዎትን ያርዝምልን። እንኳን ከኛ ከልጅ ልጆቻችን ያው የእርሶም ውጤት ኢንሻአላህ። ኡስታዝ አብሽር፣ ያው እኛ ልጅ እያሳደግን ነው፣ አይፈርዱብንም። ይሄን ያህል እርግጠኛ ነኝ። ኢንሻአላህ ኡስታዝ ይሄው እየቀዳን ለመስማት ለሚፈልግ እየሰጠን ነው ኡስታዝ። እኛ በእኛ ባያገኙት አሊ ላንተ ሊዘጋብን ነው፣ ተጠንቀቅ። ሌላ ማይክ ይፈልጋል፣ ሌላ ማይክ ይፈልጋል። በቃ ይሄ ቶፒክ ይዘጋ ብሏል። ኡስታዛችንም አላህ በሰላም ያሳድራቸው፣ ኡስታዛችንም አላህ በሰላም ያሳድራቸው። ለእኔም ዱአ አድርጉልኝ እስቲ ዛሬ ትንሽ ራሴ ነው። ሁርያ አትሳቂ፣ ዱአ አድርጊ ባይሆን። እሺ ማይክ የሚፈልጋለ ሌላ ዱአ አድርግ ያለሁኝ እኔ። ሌላ ዱአ የሚያደርግ ሰው ካለ አሚን አሚን አሚን አሚን አሚን ብያለሁ። ሌላ ዱአ የሚያደርግ አንዳንድ